መንገድ አይደለም የምናጸዳው። ሰላቱ ነቢያችን ብለዋል 10 ሰዎች ቢሰግዱ አሉ ነቢያችን ሰለላም አንዱ ሱሙን ይዞ ይነሳል and 1/8 of salah ወይም ደግሞ 1/10 of salah 9/10 በቃ ጠፍተዋል። ሁለተኛው ያኒ ሱሙን ቱሱ ዑሹር ሱዱስ ሩቡዕ ኹሙስ እና ሐፍ ግማሽ አንዱ ግማሽ ሰላት ይዞ ይነሳል ግማሹ ጠፋ። በምንድነው ባንዳንድ ጥፋት ይጠፋል እንትኑ ኢኽላስ የለውም ብዙ ያስባል በሰላት ሲገባ በቃ መላሱ ቁርአን ይቀራል እንትኑ ጭንቅላቱ ግን በቃ ከሰላት ውጪ ይሆናል። አንዳንድ ጊዜ በውዱኡ ላይ ትንሽ እንከን ይኖረዋል። على كل حال ነቢያችን ሰለላም ያሉት ትክክል እኮ ነው والله ሁላችን 10 over 10 ይዘን አንነሳም 100 over 100 ይዘን ከሰላት የምንነሳ ሰው የለም ነብዮች ካልሆኑ በስተቀር። ግን የሚያሳዝነው ምንድነው አንድ አስረኛ ብቻ ይዞ ሲነሳ ከእንትኑ ከሰላቱ በጣም ያሳዝናል። ለምንድነው ጽዳት ያስፈልገዋል። ጽዳት ማለት ያኔ በትግርኛ ልንገራችሁ እንጃ በአማርኛ የሚባል ከሆነ አላቀም ጎልጓል እንለዋለን። ጎልጓል ምንድነው እህል ሲበቀል ለምሳሌ ጤፍ ስንዴ ገብስ ሲበቀል አይደለም አረንጓዴ ሆኖ ቀጠሉ ሲወጣ የጤፍ ለምሳሌ ከዛ ጠገብ የሚወጡ አትክልት አሉ አይደለም የሚሻሙት ጤፉን የሚሻሙትና አፈሩን ውሃን የመነጠቁ እንትን የሚሉ እና ሴቶቹም ወንዶቹም እዛ ዘመቻ ያርጉና ጎልጓል ያደርጋሉ። ምን ማለት ነው ያ ጤፍ ያልሆነ ተክል እዛ በቃ የቀነጠቡ እንትን ይሉታል። ከዛ ኋላ አፈሩ ውሃው ጻሃዩ ምናምኑ ኦክሲጅን በሙሉ ለጤፉ ይሰጣና ጤፉ እንዴት ተመሰለ ጎበዝ ሆኖ ይወጣል። ትክክል ነው አባባሌ አቡ አኒስ አኺፊላ ይሄን አባባሌ ይገባቸዋል አይደለም ወንድሞች? ይህ ጎልጓል ይባላል። ኤግዛክትሊ አሁን ያለነው አሁን ያመጣሁት ርዕስ ጎልጓል ነው። በአማርኛ ምን ይባላል? እኛ በትግርኛ ጎልጓል እንለዋለን። ጎልጓል ማለት ስንዴ ሲበቅል ወይም ጤፍ ሲበቅል ከሱ ጋር ጠገብ ሆኖ ምግብ የሚሻማው ወይም ውሃ የሚሻማው እሱን ነቅለህ መውጣቱ ነው። እስቲ በአማርኛ ንገሩኝ አረም ይባላል? እሺ ፀሐይ ይባላል? ፀሐያ? አይ ፀሐያ በትግርኛ ነው። ፀሐያ በትግርኛ ነው። ያው ፀሐያ መጎልጎል ሁሉ ይህ ትግርኛ ነው። እንግዲህ አማርኛ የሚባል ከሆነ በጣም ቆንጆ ነው ኢንሻአላህ። على كل حال ዛሬ ፀሐያ ወይም ደሞ ጎልጓል የሚለው የንትኑ አው ፀሐያ ነው የሚባለው በትግርኛ ጎልጓል ሳይሆን ፀሐያ ነው። የሰላት ጽዳት ዛሬ እንማራለን ኢንሻአላህ። የምንማረው እኔና እናንተ ናችሁ። እኔ ብቻ አይደለሁም። እኔ ማስተምራችሁ እኔ ሙሐደር አይደለም የማደርገው ግን ሰላቱን አመጣና ቁጭ አርገዋለሁ። አሁን እንግዲህ ያው የሚሻማው ነገር ካለ ብልሽት ካለ እናወጣዋለን። ስናወጣው ምን ይቀራል? ንጹህ ሰላት ብቻ ይቀርና ከዛ እናቃለን ንጹህ ሰላት እንዴት እንደሆነች። አሁን በቶፒኩ ስንገባ ነው የሚገባችሁ። እሺ ስንጀምርና بسم الله እንበል። ሰላት የሚጀምረው በምንድን ነው የሚጀምረው ወንድሞች? ሰላት በስቲንጃ ነው የሚጀምረው አይደለም? ሰላት የሚጀምረው በስቲንጃ ነው። እኛንም ጀምረው ደግሞ አሁን ደርሳችን በስቲንጃ ይሆናል ማለት ነው። طيب አሁን የስቲንጃ ጉዳይ እጃችሁ ያወጣችሁ በሰገራ ቤት ገብተህ እስቲንጃ እንዴት እንደሚደረገው ያለህ እውቀት አውጣው። ያለህ እውቀት ብቻ ስተት አይሁን። እንደዚህ እኔ አሁን ሰላቱ አይደለም የምላችሁ ዋናው መሰረቱ WC ገብተህ የነቢያችን ሰለላሁ ዐለይሂ ወሰለም የተውልን እስቲንጃ አገባቡ ሱናው ሙስተሐቡ ዋጅቡ ተቅላላ ይሄን ይመስላል ብለህ አስቀምጥና እንግዲህ አሁን አንተ መሬቱን ነው የምታስቀምጠውና ከዛ ፀሐያዩ ወይም ጎልጓሉ እኛ እናወጣዋለን። ይሄን ተሳስተሃል፣ ይሄን አስገብተሃል፣ ይሄን አስቀርተሃል፣ ይሄን አወጣህ፣ ይሄን አገባህ ብለን እኛ እንትን እናደርጋለን ሁላችን። ከዛ የተጣራው ነገር ተጨምቆ ይቀራል። ይሄ ነው እስቲንጃ እንላለን። ከነጋላችሁ ወንድሞች እስቲ እንሞክር። አሁን እስቲንጃ ብለን እስቲንጃ ወደ ሌላ እንዳትሄዱ بس በሰገራ ቤት ገፍተህ ጽዳት እስትንጃ እንዴት ታረጋለህ ምንድነው የሚባለው ስሙ ባረብኛ የምትጠቅሰው ነገር ማለት ነው አንተ የምትጠቅሳቸው ቃላቶች ባረብኛስ ምን ይባላሉ በፍቅህ ማለት ነው በአማርኛስ ምን ይባላሉ ይህችን ነገር ቁጭ አርጋትና እኛ ደግሞ ይሄን ተሳስተሃል ይናስገብታል ይናስወጥታል ይናስቀርታል እንልሃለን ኢንሻአላህ ተግባባን እሺ አኺ ፊላህ አለ አቡ አኒስ አላችሁ ካላችሁ እስቲ እነሱ በሚገቡት በሚገባቸው አማርኛ ግለጹላቸው ኢንሻአላህ ግልጽ ነው አይደለም ወይ እንደ ምሳሌ እስቲንጃ ልንገራችሁ እስቲንጃ እኔ ልስራውና ከዛ የሚቀጥለው የሰላትና ምናምን እንደዚህ ተሰራ ላ እኔ ብሰራው ግን ጥሩ አይመጣም እናንተ ተካፈሉ እስቲንጃኡ ቢስሚላህ ብለህ ሰገራ ቤት ስትገባ ገፍተህም እስከምትወጣ ድረስ የነቢያችን አገባብ ሱናው ምን ይመስላል ኦኬ እንዴ እስቲንጃ አታረጉም እንዴ ወንድሞች ቆይ አቡ መሐመድ 130 ሰዎች እኮ ነው ያሉ እዚህ እስቲንጃ ሳያረጉ ነው እንግዲህ የሚሰግዱ ማለት ነው ኖ አቡ አኒስ ኖ አቡ መሐመድ ላ እስቲንጃ ሳያደርጉ ይሰግዳሉ ወይኔ ወይኔ እንስደባቸው እንግዲህ የት አላችሁ ወንድሞች እህቶች ምንድነው የምታረገው ሰገራ ቤት ገፍተህ ምንድነው እስቲንጃው ترى اذا خرب الاستنجاء خرب الوضوء واذا خرب الوضوء خربت الصلاه كلها مسرت نوصو شي استنغرون وندم سيتم ساتافرو من يميسافرون نغركو يلو اني سغبا اندزي لالو كغبا بوهلا اغبابو سغبا اندزي نو سوطا اندزي نو اندزي لالو بزا وسط دومو اندزي اندزي يدرغا اندزي هايدرغم يي معنات نو كوسنجا نو በሙሉ እውነቴ ነው በሙሉ እጃቸው ካላነሱ ይሄን ቶፒክ አንሻገረው በሙሉ መውጣት አለበት ምክንያቱም ተሰግዳላችሁ አይደል እንዴ እጅ የማይወጡ የማይሰግዱ ብቻ መሆን አለባቸው የማይሰግዱ ካሉ እጅ አታውጡ የምትሰግዱ ከሆናችሁ ግን እጅ አውጡ ايه ما شاء الله እንደዚህ ነው እንግዲህ አሁን እንግዲህ እኔ ማይክ ልተውና ያንተ እስቲንጃ ንገረን እናርምህ እስቲ እንተራረም ማለት ነው ጻህያ የሚለው ወልጓል የሚለው ይህ ነው ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة السلام عليكم ورحمة الله وبركاته سماع ما شاء الله أستاذاتنا እንግዲ ወደ መጸዳጃ ቤት ስንገባ በግራችን እንግለን سنغبا اعوذ بالله من خبث والخبائث بالله اتبقالو ك كسيتنا كوند نجاساوج جني يونو منامن الله عالم بيچا كذا كغبام بوحالا ياو مناغر انچلم بصداجا بيت استونن مناغر انچلم اجيج اسغداج كالو نبستقر غديتا مناغر كاللبن ለነናገር እንችላለን አለበለዚያ በዝምታ ነው እናደርገው ከዛ አዳባለው መልኩ እንቀመጣለን ከጨረስን እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያው በድንጋይ በጠጠር በድንጋይ 3 ሴም 6 ሴም እንዲሁም ደግሞ በጣቶቻችን እንኳን 3 ጣት እሱ እንኳን ምግብ ላይ ነው መሰለኝ እንዳይምታታብኝ ያው ሲበሉ ረሱል ሰለላሁ ዐለይሂ ወሰለም በሶስት አታቸው ነበር ምግብ እንኳን የሚበሉት ግን ዞሮ ዞሮ በጣጣሮች በሶስት ጣጣር ስድስት ጣጣር እንደዛ ምናም ያደርጉ ነበር አሁን ግን ሁሉ ነገር ኒርማ ነው አሁን ሁሉ ነገር አለ ሶፍት አለ ምናምን ስለዚህ ያው ማዳረቅ ግድ ይላል ካዳረቀን በኋላ በውሃ ደግሞ እንደዚህ ደግሞ እናጸዳለን ማለት ነው ራሳችንን ያው እንግዲህ ባሁን ሰዓት ነው በድሮ ሳይሆን አሁን ባለው ነው ከዛ እንደዛ ካዳረቀን በትክክል ማዳረቅ አለብን ካደረቀን በኋላ ነው እንግዲህ ያርጋ ደብላ ካላደረቀን በስተቀር አይቻልም። ምክንያቱም ቅጣት ኢስቲብራ ነው የሚባለው ኡስታዝ። እንግዲህ ያው ስለምታርሙ ብንሳሳትም ችግር የለውም። ኢስቲብራ ነው የሚባለው መሰለኝ ማዳረቅ እና ካዳረቅን በኋላ ያው ከታጠብም በኋላ ከዛ በኋላ በቀኛችን ነው የምንወጣው ማለት ነው። ስንወጣ ደግሞ ጎፍራነክ እንላለን ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ ወደ በይተል ሐማም ስንገባ ብዙ ነገሮች ሊኖሩ ይችላሉ። ከጭንቀት እንደመገላገልም ጭምር የሚቆጠርበት ሁኔታም ሊኖር ይችላል። ይሄ ራሱ የአላህ ኒዕማ ነው። ከዚህ በፊትም ተምረናል ይሄንን በሚመለከት። ስለዚህ ለዛም ስንል ነው ጎፍራነክ እንላለን፣ ምህረትህን ማለት ነው በአማርኛ። እኔ እስከዚህ ድረስ ነው ማቀው። ጀዛኩሙላህ ኸይር ማይክ ፍሪ። እሺ፣ እንግዲህ ወንድማችን የሚችለውን ነገር ተናግረዋል። እኔ አሁን ኮሜንት ለመስጠት አልፈልግም፣ ግን አንድ ኮሜንት እሰጣለሁ። ወንድማችን አሊ፣ እሱ ምንድነው ይመስለኛል አትበሉ። መሰረታዊ ነገር ከሆነ ይመስለኛል ካለ አንድ ሰው ሁል ጊዜ የሚያደርገው ድርጊት እየተሳሳተ ነው የሚያደርገው፣ ይመስለኛል ከገባ ማለት ነው። እና እስትንጃ ቨሪ ኢምፖርታንት እና ቤዚክ የሆነው የሰላት ቤዚክ ስለሆነ እዚህ ላይ እንደዚህ ይመስለኛል የሚለው ነገር በጣም ጎጂ ነው። ምክንያቱም ተአከድ ሚአ ብልሚአ፣ ምክንያቱም ዴይሊ ሁለት ሶስት ጊዜ የምታደርገው ድርጊት ስለሆነ ይመስለኛል የሚለው ነገር ጨርሶ መግባት የለበትም በዚህ። እሺ፣ በተፍሲር በምን በሲራ በምን እንደዚህ በሰፊ የሆነው ዕልም ወላ እንደዚህ ይመስለኛል ካልክ ትታረማለህ። ይህ ግን ቤዚክ ነው። ይህ በጣም በጣም ኢምፖርታንት ስለሆነ ይህን እንትን እናደርጋል። እሺ፣ አሁን ወንድማችን ካለው የሚጨምር ሁለት ሁለት ብቻ ነው የምንፈቅደው። አሁን ለአንድ ቶፒክ ሁለት ሰዎች ብቻ። አሁን ወንድማችን አሊ ይህን አስቀርተዋል የሚል ሰው ያኔ እጁ አውጣ እንትኑ ማይክ ውሰድና ይናገር። እሺ ማይክ ፈይ፣ እንደዚህ እንደዚህ አስቀርተዋል፣ የሌለ ደግሞ እንደዚህ እንደዚህ አስገብተዋል የሚል ሰው ካለ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይሩል ጀዛ ኡስታዝ። እንግዲህ ወንድሜ አሊ ተናግሮታል። ለስትንጃ ያው ስንገባ ያው እሱ ጨርሶታል፣ እንዴት ብለን እንደምንገባ እንዴት ብለን እንደምንወጣም እና በውሃ እንጠቀማለን። በደንብ አድርገን መታጠብ አለብን። በግራጃችን ግዴታ ሶፍት መጠቀም የለም፣ ውሃ የበለጠ ደግሞ ስለሆነ በግራጃችን ነው የምንጠቀመው። ይሄን ቦታ የሳተ ይመስለኛል። ከዛ ደግሞ ስንወጣ ወዱ አድርገን ነው የምንወጣው። ኢንሻአላህ ይሄን ለመጨመር ነው፣ ጨምሮ በተባለው መሰረት ላይ። ጀዛኩም አላህ ኸይር ማይክ። አሁን ወንድሜ ሐረም ደግሞ ለመጨመር ሞክሯል፣ ግን አንድ ትልቅ ስህተት ተሳስተዋል። እዛ ሰገራ ቤት ሆነን ውዱ አድርገን ነው የምንወጣው የሚለው በል ሐቁ በሱ አንጻር ነው። ሐቁ በሱ አንጻር እንዴት እዛ ውዱ አድርገህ አይደለም የምትወጣው? እዛ እስትንጃ አድርገህ ብቻ ነው የምትወጣው። የበለጠ ውዱኡ ከዛ ውጭ ሲሆን ነው። እሺ፣ እዛ ካደረክ ሌላ ውሃ ከሌለ ከውጭ ላኪን የነጃሳ ቦታ ስለሆነ እዛ እና ወጥተህ ከሰገራ ቤት ወጥተህ ነው ውዱእ የሚደረገው። እና ይሄ ነገር እዛ ነው ውዱእ የምናደርገው የሚለው ትክክል አይደለም። አለበዚያ ያስቀረ ይመስለኛል እንትኑ አኺ አሊ ሐበሺ ያስቀረ ይመስለኛል። እና እስቲ የመጨረሻ አንድ ይሞክርና ከዛ እኔ አጠቃልለዋለሁ ኢንሻአላህ። ይሄ ነው እንግዲህ ጎልጓል ፀሐይ ያልኩት ምንድን ነው ያው አሁን እናንተ እዚህ ያላችሁ 130 ሰው ብትናገሩ ምሉ አይመጣም። ምክንያቱም በልምድ የምታደርጉት ይበዛል። በትምህርት አይደለም ስንጃ የምታደርጉት አብዛኞቻችሁ፣ በልምድ ስለሆነ የተጠናቀቀ ሊሆን ሊመጣ አይችልም። እሺ ማይክ ፍሪ። የመጨረሻ ሰው አንድ። እሺ እንግዲህ እጃቹ አውርዱ ሁላችሁ ምክንያቱም የሚመለሰው ከሌለ እኔ አጠቃለዋለሁና ካሁን በኋላ ግን እኔ አላጣቃለም የስቲንጃው ጉዳይ እንደ ነሙዘጅ እንደ ሳምፕል እኔ አጠቃለዋለሁ ከዛ በኋላ ግን እኔ አሁን ስለ ጂሃድ ስለ ሚራስ ስለ እርስ ስለ ምናምን ስለ ተፍሲር ብሉ አልጠየኩም እኔ አሁን የጠየኩት ዴይሊ የምናደርገውና ዋጅብ የሆነው ከህፃን ጀምረ እስከ ትልቁ አዛውንት ማወቅ ያለባቸው ነገር ነው የጠየኩት ማስት የሆነ ነገር ነው ይሄ በዚህ እንዲያው ሊዩነት ሊኖርና አይስፈልግም አልጠበኩም እኔ ሁላችን ልክ እንደ ሱረቱል ፋቲሃ ስቲንጃ እንደዚህ ነው ማለት ይጠበቃል ከኛ አሁን ላጠቃለው እንግዲህ ጊዜ እንዳንወስድ አወለን ምንድነው እንግዲህ አሁን እንደምገልጸው አርጋችሁ ከገለጻችሁት በጣም ደስ ይላል ካልሆነ ግን የሚደረገውን ነገር ጥቆም አርገህ መናገሩ ግን በጣም ቆንጆ ነው እሺ ስቲንጃ አጠቃላይ ስም ነው ስቲንጃ ማለት يعني شرعا በሰገራ ቤት ውስጥ ገብተህ የምታደርገው ጽዳት ያጠቃልላል በሙሉ ولكن በተፍሲልና ኢን ዲቴይል ከመጣን ግን ስቲንጃ አለ ኢስቲብራ አለ ኢስቲብራ አለ ስቲንጃ አለ ኦኬ ኢስቲብራ ማለት ምንድነው ሰገራ ወይም ደግሞ ሰገራ እንትን ከወጣ እሱን በድንጋይ ወይም በመንዲል ወይም በወረቀት በማንኛውም ነገር አርገህ ማድረቁ ኢስቲብራ ይባላል ታደርቀዋለ ሽንት ከሆነ ደግሞ ሽንቱን በመንዲል ነው በመንድነው ታደርቀዋለ ማድረቁ ራሱ ኢስቲብራ ይባላል ከዛ በኋላ አስፈላጊ ከሆነ በውሃ በታጸዳው ኢስቲንጃ ይባላል ኦኬ በውሃ መጽዳቱ ኢስቲንጃ ይባላል ጠቅላላ ግን ኢስቲንጃ ብሎ ነው የሚጠራው አሁን እንደ ተማራችሁት ላስተውሳችሁ ወደ ኋላ ተመልሼ ኢስቲብራ በቂ ነው ለምሳሌ በመቀመጫ የሚወጣውና በሽንት መውጫ የሚወጣው ሁለቱም ፈሳሾች የመውጫው ቦታ ካለቀቁ ወይም ካልተሸጋገሩ ከዛ ሰፋ ያለ ቦታ ካልሄዱ በዛ ቦታ ብቻ ከሆነ የተበላሸው ማድረቁ በቂ ነው እሺ ተግባባን ወንድሞች ሽንት ይወጣል የመውጫው ቦታ ብቻ ከነካ ሽንቱ እሱን ማድረቁ ብቻ ከዛ አለመታጠብ ልትሰግድ ትችላለህ ግን ለምሳሌ የወንድ ብልት ሽንቱ ወጥቶ ወደ ጎኑ በቃ እንደዚህ ብሎ ከሄደ ከራሱ ሌላ ከተበላሸ ማጠቡ ዋጅብ ይሆናል ይህ ማጠቡ አሉ ስቲንጃ አይደለም የሚባለው በረቃቁ እንግዲህ በረቃቁ ላስተምራችሁ ነው ፈልገው አሁን ሽንቱ ወረር ብሎ ወደ ታች ከወረደ እሱን ማጽዳት ስቲንጃ አይደለም እሱ ማጽዳት يعني طهራውን ወይም ነጃሳውን ማስለቀቅ ነው የሚባለው ምክንያቱም ከራሱ ከቦታው ማውጫው ከተሸጋገረ ግዴታ ማጠብ አለብን እና ይህ ስቲንጃ ይባላል በውሃ ማጠብ ስቲንጃ ይባላል በወረቀት ወይም በድንጋይ ማድረቅ ደግሞ ምን ይባላል ኢስቲብራ ይባላል የበለጠ ሁለቱም ሲደረጉ ነው ይህ አንድ ነው ሁለተኛ ስንገባ በእግራችን ግራ በእግራ እግራችን እንገባለን የምንለው ጠቅሳቸዋል አዑዙ ቢላሂ ሚነል ኹብሲ ወል ኸባኢስ የጅን ናቸው የጅን ስሞች ናቸው እነዚህ የወንድ ጅንና የሴት ጅን ከሁለቱም ጠብቀኝ ትላለህ ገባ ምንም ነገር አትናገር حتى ذكر حتى لو قال هيا على الصلاه قال لا حول ولا قوه اتلم الله اكبر الله اكبر قال كسو قاعد اتلم እዛ ገብተህ ዝክር የለም ያዱንያ ንግግርም የለም ወላኪን ምን ይላሉ ዑለማዎቹ በጣም አስፈላጊ ነገር ከሆነ አሁን ለምሳሌ አንድ ልጅ ፍትህ ላይ ያየው ካልጋ ሲወድቅ ካየ መርየም ትላታለህ ልጁን ተመልከች ባከሽ ልጁ ወይም ደሞ ወደ እሳት እየሮጠ ሲሄድ ባከሽ መርየም ልጁ ምናምን ብለህ መናገር ይቻላል ወይም ደሞ እባብ ከመጣ ወይም ጎጂ ነገር ከመጣ ተነስተ ሄደ ወይም ደሞ እዛ ሆነ መናገሩ ይበቃል ለአስፈላጊ ነገር ይቻላል ይሄ ነው ሁለተኛ ነገር የረሳችሁት ነገር يعني استنجاء سنادرق جرباتشن وينفتاتشن لك إبلا أن نستم مكروه نو إلا أن يكون في أربع جدران باند سقرابيت بأراتو مأزن بقرقداء تكببو نقر كهوني يفلكو النقر أرد وديك إبلا جربهم بتسات وفيته بتسات ببرها كهونقن بقى فيثن الناجر بهن وديك إبلا على مستثنو كذا قطلو إزا قبتن انقريه كشنكلات أمروه يمياسبو نقر كذي نتس آلن هنا نشلم أمروه سلو قرآن ياسبال سلو ذن في النساء يعني يحساب قداي الله يتأيكان إن شاء الله بقراتشن قبان كذبها لا من إلى اللو سبحان الله نبياتشن صلى الله عليه وسلم هل نقرن يستمرون سقراسي وتقالوا وده قرات نش زنبل بالتلت انا ما نوالو سمتات شتاك على شيء نقر واندموش أسمع شو ما دلهم دي نا تنش يمتشل كونه وده قرا تنش زنبل كال يسقرا وقوتات انا انا ما نو سلالو لمن انديت النبل انه مكرويه نقر كذا قطلو يعني انت يهن نقر بهوده يالله شنت الناس قرأي توترك وده صلاة مهيدو بتقام بتقام يتتقلن بتقام مكروه ان ديوم انداند علموتشو صلاة يبتقلالالو لا صلاة في بحضرة الطعام ولا يدافع الأخبثان عندسو توتري قال له بشنت النبس قرا صلاة ورسالات مهد مكروه نو لا صلاة عندنا علماء شو منالو لا نافية لا مثلو قالوا كو صلاة يلم معناتنا ونا صلاة يبت لا لالو بتأم تكيت نو ناتشوجن ونت بتأم يسفر لنا سلزي من دونهم تارجو مجب تقربو كارل لنا بتأم ربوه كارل مجب نم تبلاو مجمرة كذا ورسالة هذا له يسقرا قدايد من دزهنو إيش جبان بقى هلو نقر تجرسي بمندل يهون بليلا أصدانو كذابو هات ابنو إيستنجايب بلال تنستن نوت ألن بقى أن إقر نوت ألن من دنلو من دنلو غفرانك من مالتنا غفرانك غفرانك مالتو اندموش أنت قيتا سبحان الله إني والله إيهنك أل علماش كان هونو بستكر ليلا سوايا قوم يقال غفرانك لم ندنو عنده بمجلساتين طيق ان كان مسامت بفيت نو اندزي شيخ ابراهيم عليه ان كو ازا جبتن كو وانجل على درغن مالي ازا سغرا جبتن كو لم ندنو غفرانك الله غفر لي يملو بزيه بوتا الله غفر لي يملو لمن متى علي بتام قنجو طياقه نو الكوت بتام دسالني طياقه انا من العلماء شو انت سبحان الله الله نبي عيسى سلم أوتي جوامع الكلم تقال لك جوامع الكلم من ماتنو تقلل ياليك ألات تسطوال النبي صلى الله عليه وسلم عندني هذا اللهم قبل البلوبزو يمنى قروه سوال اللهم أنت باسر بيج يمتان ابو يمتان قونا قر نبي عشم بهولة تقال يقد سطال أنا أنت قيتها إني أهونكو سنت أنت سنت سقا سنت دابو سنت انجرا سنت فرافري سنت جماكي هلو نقر بهودي قبتو بهودي ياتشي هودي متبالو يهين هلو فج تا دا جيست أرقا دم ودا دمي هيدال يعني شنت ودا شنتي هيدال لا أتنتي يمي هون ودا أتنتي هيدال لا عين يمي هون لك ودا هونو هلو نقر ربتنه بزا يا قشاشا هونو سقرانا شنت دمو دس بميلنا بميت ام نغر يا وطحلني انيس من ادر كله يهن نغر ستادرغلني جيتاي اني دومو بمعصيا انتن يمياسقطا نغر سادرغسول انت غنال تشككنكم جيتاي يا وسغر است غبچه قوچ بيي بقى يعني بلسلسنا بميمچ نغر قشاشاو سيوطا شنتم يهون يا نغر ولتم دس بميل نغر سيوطا يهن بغو سرا يهن بتام ازنت يمولاو سرا ستادرغلني انيكو بتام بدلنيا كورنينا قرتا بدلني እኔ የሚገባህ ክብር አልሰጠሁም የግብ የሚገባህ ምስጋና አልሰጠሁም እና ይሄን ምግብ እኮ አንተ አላህ ስብሐ ወተዓላ ከፈለክ እኮ አልወጣ ያኔ አይወጣም ብለህ ብታዘውኩ አይወጣም አይደለም ደወንድሞች አታቆም እንዴ አንድ ቀን ስነግራችሁ አንዱ ምን አላሉ አንድ ወጣት ነው አንድ ቀን ምን አለ ረቢ አለ نعم اذا كنت معذب يوم القيامه فعجله الي في الدنيا عليه باخره بتام عذاب ياسقمتكلين كاله بالدنيا ارغو مكنياتهم بزال تشلو منام بلا يكلكل نو يا نغير ايبالم الله سبحانه وتعالى ربنا اتنا في الدنيا حسنه وفي الاخره حسنه نو يالنا كذا بحالا اندزي سيل الله دمو لي يستمروا فلغنا يشنت موچياو زغابت نا شنت بيبال ما في ارباك شنت وطا ما في سونته بمول تچنانك يعني شنت موچا تزغا يعني انتنو عينو بربره هنا بقى قي وطا سرا يسونته سر بمول وطا لك اند اباب اباب متادرغو ايتاچوال اباب ستهد مندنو يتطاطفچ نو متهدو لك اند اباب ست متطاطف جمره انبي قالوا يا لقسال او يلال ار يلال بقى انتن يلال كذا دكتوروش بيمطوا من بيمطوا خلاص هودهن قدن شنت موطات اللبن قالوا تصوروا معي وندموج استي ليفيت ليفيت يعني ولو استي نجر ود انت اندامت اسكاسبو نجر شنتي امبيسله قالكو عصر شنت يمبالاله بتغرني عصر شنت نلوالن يا عند سوس شمغل بزو شمغلوش አሉ እንብላቸዋል ሽንት አሁን አንድ ሼክ መጡና ዓለም አንተ ልጅ ያሉት ምንድነው ያልኩ ያሰራው ነገር አለ ወይም ከአላህ ጋር አንድ ነገር ተሳስተሃል አሉ والله ምንም لا ምን አልካሉት والله እኔማ እንደዚህ አልኩ በአኺራ متعذبን ከሆነ عذابو በአዱንያ ያርግልኝ አረ አትችለውም እኮ አንተ ልጅ ለምንድነው አንተ تحجر وتضيق ما وسعه الله سبحانه وتعالى الله يسفى وانت تطبوا له لماذا لا تقول اللهم عافيني في الدنيا وعافيني في الاخره بهلتم عافيه استني هتل من دي بالدنيا باخره قل ربنا اتنا في الدنيا حسنه وفي الاخره حسنه علتنا يهن نجر سيل الله سبحانه وتعالى كفتلك شنتو لك اند بومبا اند غرف وطا معناتنو سلازي الله كل يزغاو يشلال نعم والله العظيم امساك يميلو نجر اتاكم اندي عندت زمدي نبرتش زهريان امساك يا ذات امساك تاكلاچو سغرا الوطام يلال بقى ستتجنانك بسنت غزي بهولت 3 كان عند غزي لك عند سيت ارغوز يهونوچو سيت ستولد يمتچنقو نغر كذا بلا يتچنانك عندلچنا كذا بهالا وي نمتلو وتلالش سو يسبسبال باكواچو اها شنفا امطو من امطو قزقزاو ها امطو ليمون امطو منامن يبالال كسنت سقاي بوحالا 2 3 كان سغراو سيوطا تودقالچ بق ادس سيلاتال اندزي اندزي هيالچ اندزي هيالچ حكمنا ستهد زنبلو مدهانيت انتي بين منامني سطواتال بمچرشا ارنيا ميبالو بشتا متطالات ارنيا مالت ستل يعني سغراو لموطات يمتلو عند ما ادري ارنيا من دهونه ازا ميديكال ميمارو سو ينغروننا ايطاليان قال نچ مسني ارنيا مالت بزي بتاچو لاي بزي ببلتا تقب عند نغير يبتسال عند سر نو انتن يلال سلازي يه لمارق ايچلم وي جيتاچن يچلال انجي طيب انت بمنم اينت چنقت يللو سغراو ناشنتو سياوطاو مسغنا اي بقاوم الله سبحانه وتعالى يبقال انجي مسغنا يغبوالنا جيتاي يميقبه كبرنا يميقبه تلقنتك ألسطهمنا اقرتا بلين بلين مالتنا قفرانك ينو ترقمو الناس النوطان دزيه النلالن كذاب هلا نقول استجمار واستنجاء باليسار يمنا درقو دمو استجمار يهون استنجاء بقراء الجاتشن اندي هون اسفل لقال كذاك تقولو كسقرابت كموت آته بفيت نبيات شنسا سلم يميادر قوت ينبرو بل جبريل عليه السلام كسماي وردو نبيات شن يستمارو انا شيطان وسواس سلالي ውሃ በእጅህ ትንሽ ታረግና ረጭ ታረገዋለህ፣ ትረጭዋለህ በዛ በእንትኑ በውስጥ ሱሪ ያለው ፓንቲው እዛ ላይ ውሃ ረጭ ታረጋለህ። ምክንያቱም ያኔ ስትወጣ ብዙ ሰዎች አሉ የሚወሰውሱና አንድ ትንሽ ምንድነው ቀዝቀዝ አለኝ ምናምን ስትል ያ ውሃ ነው ብለህ ሸይጣን እንድትለው የሸይጣን ባብ እና በር እንድትዘጋ ስለተፈለገ ያው ውሃ ትንሽ ረጭ ታረጋለህ በዛ በሱሪ ማለት ነው። طيب ከዛ ቀጥሎ በቀኝ እጃች እግራችን ወጣና ኦፍራለ ከንል ከወጣን በኋላ አንድ የተረሳ ነገር ወንድሞች የረሱት ምንድነው? እጃችን እንታጠባለን ከወዱ በፊት ከስትንጃ በኋላ ከውዱ በፊት። ምክንያቱም እዛ ሲጨማለቅ ስለቆየ ሁለት እጃችን በውሃ አርገን ልጥ አርገን እናጥባለን። ከዛ ነው ወደ ውዱ የሚገባ። ከዛ ቀጥሎ አልበውሉ ጃሊሰን የሚችሉ ካሉ የማይችል ማፊ ምሽክላ ቆሞ መሸን ይቻላል። የሚችል ሰው ግን ምን ሱና አንተ ቡል ወአንተ ጃሊስ። ይሄን ካልኩይ በቃል መሰለኝ ስለስትንጃ እንደዚህ እንድትሉ ብዬ ነበር የምጠብቀውና እስትንጃ በዚህ አይነት ይከናወናል። ይህ ሙሉ እስትንጃ ይባላል። በዚህ አይነት ከሰገራ ወጥተ ከተዘጋጀ ከዛ ወዱ እንገባለን እላለሁ። እሺ ኦኬ። በዚህ ብቻ ሁለት ሰዎች ብቻ ኮሜንት ለመስጠት ማይክ ሰጣቸዋለሁ፣ ወይም ለመጨመር ወይም ለመቀነስ ወይም ደግሞ ያኒ አስተያየት ካላቸው በዚህ በስትንጃ ጉዳይ ይነጋገሩ ኢንሻአላህ። ይህ ነው ጽዳት ያልኩት اسبوع النظافه يعني የሰላት ጽዳት ያልነው ይሄ ነገር ነው። አሁን ብዙ የማታውቁት ነገር የተጨመረ ሊኖር ይችላል፣ ብዙ የረሳችሁት ነገር የጨመርኩት ነገር ሊኖር ይችላል፣ የተቀነሰው ወይም ደግሞ አንዳንድ ነገር ሊሆን ይችላልና ይሄ ነው ያልኩት። ስለዚህ ሁለት ሰዎች እጃቸው ያጽና يفلقوت النجار يناقروا سلازيه مايك فري. السلام عليكم ورحمة الله وبركاته. الأستاذ أخي في الله يسمو كهانو ودا إماس هيدوال نجار لم يعلوت أم شور سيقوا ويتشات شوالو من ناقروت كالة جونان سنة بزلاي مجمروت ويميك أنسوت كالة مارتنو أستاذ تقلال لايك أرو نجار ندال لما صحفو النو يستاوسون ዝላይ ለመጨመር ሳይሆን አለ ኢብኑ ሀበሻ ቀድም ወዷር ገን ወጣለን ያለው ለኡስታዝ ለማብራራት ነው። በዚህ ሀገር እንግዲህ ያው ወዱ ማረጃውም ያው መጥላጃውም እዛው ቤት ውስጥ ስለሆነ የዛ ስለመጣበት ነው የተለየ ስላልሆነ ነው ማለት ነው። ያው እዚህ ሀገር እንግዲህ ስንኖር ሽንት ቤት ስንገባ በዛው ልክ እንደተባለው ገብተን እዚህ ሀገር ሌላ ቦታ ስለሌለ እዛው ተጽዳተን ያው ስትጅማሩም ከዛ ስትብራ ከዛ በውሃ መጠቀላ ስትንጃ ካደረግን በኋላ እጃችንን በሳሙና ታጥበን እዚያው ነው ውዱ እናረጋው። ያው ዚክራ ባፋችን ከፍተን ባናረግም በስመላውም ሁሉም ነገር በልባችን እንትን ይያልን አድርገን እንወጣለን። በዚህ በየውዱ ቦታና ያ የሽንት ቦታ ስላል ተለየ ማለት ነው። ይሄን ለኡስታዝ ለማብራራት ያለው ሌላ ነገር ሁሉ እንዳለ ጀዛሁላህ ኸይር ኡስታዝና ሐቢቡና አቡ መሐመድ ተሪናይ ሁሉ ነገር እንዳለ መጽሐፉ ነው ቁጭ አረጉልን አስተውሰናል ማለት ነው። ለአንዳንድ ሰዎች ማለት አረበኛው ይሄ ስትብራ እስትጅማር ምናምን ሊከብድ ይችላል፣ ግን ፕራክቲካሊ ያው ዱስ ደረክ ስንጃም ሁሉ ብሶ ያቃል ለማለት ያህል ነው። ማረከላሁ ፊኩም ማይክ ፍሪ። እሺ ሽክራና አቡ አኒስ፣ አሁን ከናንተ የምፈልገው አንድ ነገር አለ። ስታደርጉት የቆያችሁ የሌለ ነገር ምን አለ? አሁን ካልኩት አሁን እንዴ እኔ እኮ እንደዚህ ያረግ ነበር በስንጃ ትክክል አይደለም እንዴ ብሎ የሚጠይቅ ወይም ደግሞ ይሄንስ ተረስተዋል ይሄንስ ሱና አይደለም ወይ ብሎ ደግሞ የሚያስታውሰን በዚህ ሁለት ብትናገሩ አሁን። ምክንያቱም ጽዳት ከተባለ ነገሩ ጽድት ብሎ ስለስንጃ መማር አለብን፣ አንድ ነገር መቅረት የለብም። ስለዚህ እኔ እኮ እንደዚህ እኮ አደርጋለሁ ስህተት ነው ወይ ብሎ ጠይቅ፣ ወይም ደግሞ እንደዚህ ደግሞ የቀረ ይመስለኛል ለምን ረሳችሁት ብላችሁ ደግሞ ተናገሩ። ከሌለ የስንጃ ጉዳይ በዚህ ተሟልቷል ማለት ነው። እሺ እጃውጡና ማይክ ፍሪ። السلام عليكم ورحمة الله وبركاته يا جماعة الخير كلاتكم ترتونا المالتنا وزم مننا عن طيقكم ريلي اهو يا كله حزب موتو بموتو አሁን የተባለው ተረርቶናል አንደኛ ከራሳችን ጋር አነስ መሆን ይገባናል ጀማዓተል ኸይር ኡስታዝ ለራሳቸው አይደለም የሚሉት ሳቸው ከትምርታቸው በላይ ይሄን ዴይሊ ስለሚሰሩት ይሄን ለኛ ላካፍሉን የመጡት የዘነጋነው ነገር ካለ ወሌላ ቶፒክ ከመግባታችን በፊት ዛሬ ራሱ ስለስቲንጃ አውቀን ብንወጣ በቂ ነው ምክንያቱም መጀመሪያ አሳሰን ካራማረ መሰረቱ ያላማረ ቤት ቁሞ እንደማይኖር እናቃለን መጀመሪያ ሲጀምሩ ምንድነው ያሉት አሳሰን አጥሃራ ካላማረ ወዱኡ ማያምርም ወዱኡ ካላማረ ሶላቱ ማያምርም ሁሉም ተበላሸ ማለት ነውና ሳናፍር ሴት ሆነ ወንድ ዲን ነው ይሄ እ ሐያ ማረጋ ያስፈልግ እንዴ ላይ መጠየቅ አለብንና ሁላችንም والله እኔ በግምት ከግማሽ በላይ ስለዚህ ጉዳይ ጠንቀን ማናውቃለን ከግማሽ በላይ እና አራት ሰው ሶስት ሰው ብቻ አይደለም ማንሳት ያለበት ብዙ ሰው ጠይቆ ይሄን አሳሳት ነበር ወይም ይሄን ያደገ ሰግጄ ነበር ካሁን በኋላ ያለው ሶላት ያለፈው ምን አይነት ሊሆን ነው ተቀባይነት አለ የለውም የሁሉ ኮሽን ይመጣል ማለት ነው ኢንሻአላህ ማይክ ፍሪ ጠይቁ السلام عليكم ورحمة الله وبركاته جزاكم الله خير الجزاء أستاذ أبو أنيف يا الله يجمر الله قديت عشان هي أني أبو محمد نمتيك ويجمع جمر ونقر أني ورقة مونة صفت على التكامة ملوبة ملونة بوها نمتكامة أني هي نقر ستتنا وي أني مجمر ونمتكامة ستتنا نقر سلالو مالتنا جزاكم الله خير ወንድም ይሐረም ስተት አይደለም ስተት አይደለም አብሽር የበለጠ መጀመሪያ አድርቀ ብታጥበው ጥሩ ነው ያው ሁለቱም ታገኛለህ ያን ስቲብራ እና ስቲንጃ ታገኛለህ ካልሆነ ግን ስተት አይደለም እሺ ማይክ ፍሪ ኦኬ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم اوكي دمتي درسوا جزاكم الله الخير بقرب ጊዜ ያው ስልምናን የተቀበለ ሰው አብሮኝ ስላለ ያው የዛሬ ትምርቱ ይበልጥ በጣም ጥሩ እንደሆነና ያው በጣም እንትን ብሎ ይሰማ ነበር ባለቤቴ ማለት ነው አልহামዱሊላ ያው በዚህ አጋጣሚ በጣም ደስ እንዳለኝ ለመግለጽና ፕላስ ደግሞ እኔ አንድ ማቀው ያኔ ሰማሁት ነው ያን ሽንት ቤት ውስጥ ማንኛውንም ድምጽ አናሰማም ግድ ካልሆነብን በስተቀር እና ሌላው ደግሞ ምን ይባላል እንትን የአሁን ያንገታ በላችን ለም እንዲ አሁን የሃያተል ኩርሲ ወም የአላህ ስም ያለበትን ነገር አርጋቹ አትግቡ የሚባልም ነገር ሰምቼ ነበር እኔ ከፈርጡን ጭራሽ ላይ ያለውን አውልቄ ትቻለሁ ምክንያቱም በቀን ቢያንስ በቀን አምስት ጊዜ ያው እንገባለን ከዛም በላይ ይሄንን ለመጠየቅ ብዬ ነው በርግጥም ይሄ ነገር ያው ትክክል ነው ወይ ወይስ ማድረግ አለብን እንዴት ነው ጀዛኩሙላህ ኸይር ማይክ ፍሪ ما شاء الله ام الياس ينو يفلكوت انغدي يولاچو يترسى نغر انساچو ايهاونيني رسيتشو نو انجي متتقس علبت ايه نغر مندنو سنغبا الله نا نبياچين قران حديث يالو صحف بعربينيا يزن مغبات يلبنم ييه ترستوال بتام تلك مسسنو ييه يزن مغبات يلبنم يالو بكيساچين يالو صحف يا الله سمنا يا قران سم يا حديث سم يا الله كله بوجتتن مغبات አለብن እሺ ይሄ ነገር ካወቀን በኋላ ከዚህ ተያዘ አንድ ነገር አለ ብዙ ሰዎች የሚሳሳቱበት ነገር አለ የሚሳሳቱበት ማለት يعني እነሱ ይመስላቸዋል ግን እንደሚመስላቸው አይደለም ለምሳሌ ካሴት ቁርአን ያለው ካሴት በኪስህ ይዘህ መግባቱ ቁርአን ለምሳሌ ሱረት አለ ዒምራን ሱረት በቀራ አለ ዒምራን አንሳ እና ሱረት አልማኢዳ አራቱም ሱራ بالشيخ عبد الباسط عبد السمد او بالشيخ عادل الكلباني بعند الشيخ يتقرى كاسيتي زي مقباته يه علماتشو منما دل مالو مكناثم يتسعف نقر يميتاي يميداسس نقر سلليلي كاسيتو قرآن بيهونم يزهو مقباته وانجل عدل يه عند كذا دمو اهون زمناوي هونو نقر جوال يعني يأج تليفون موبايلي እዛ ብዙ ቁርአን አለ ብዙ ሐዲስ አለ ብዙ ዚክር አለ ምንም አይደለም እሱም ይዘህ መግባት ወንጀል አይደለም ምክንያቱም የተጻፈ ነገር የለም ያው የቴክኒክ ጉዳይ ነው ቆፍረህ ነው የምታወጣው ቁርአኑ ስለዚህ እሱም ምንም አይደለም ስለዚህ እህታችን በጣም ጥሩ ነጥብ ነው የተቀሰችው ሌላ ግን የጽሁፉ ነገር በሙሉ ከሰገራ ውጭ አስቀምጠነው እንገባለን እሺ ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة عندهم أستاذ أبو محمد إنكوان لبعا لإيد عرفة بعا مثلا ما درساته لما لفا مجمرة أنا درو زاشين تبيت سنقابا استنجا سارق أستاذ بك أني جي نبار استنجا ما درقونا على وكم نبار It's been but I'm long time وكاسك السلامة بفيتنا والليج بهون نقزي معلنونا ይሄ ነገር እንዴት ይታያል ግን አሁን ትቻለሁኝ እና በግራጅ ነው ስቲንጃ መደረግ ያለበት ታብሎ ያው በሐዲሱም ስለሰማሁኝና ይሄ ነገር ክልክል ነው ወይ ይሄን ለመጠየቅ ነበር ኡስታዝ ጀዛኩም ላህ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ይሄ ነገር መክሩህ ነው መክሩህ ማለት ምንድነው ነቢያችን ሰለላም ለሁሉ ጥሩ ነገር ቀኝ እጃቸው ይጠቀሙ ነበር ለሁሉ ጥሩ ያልሆነ ነገር ግራ እጃቸው ይጠቀሙ ነበር ስለዚህ ያኒ በዚህ መልክ ካየነው ነው እንጂ በቀኝ በግራ ብታደርግ ውዱኡ ይፈርሳል ስንጃው ይነካል ማለት አይደለም ولكن ነቢያችን ሰለላም ሲበሉ በቀኝ ስንጃ ሲያደርጉ በግራ ጫማቸው ሲለብሱ በቀኝ ሲያወጡት በግራ እንደዚህ ነበር እንትኑ የሚያርጉትና ስለዚህ አሁን እንኳን ተመለስሽና አሁን ያለው ነገር ጥሩ ነው ግን በግራ ነው የሚደረገው በቀኝ አይደረግም ያላወቀ ቢያደርገው ግን ምንም አይደለም እና ውዱኡም አይነካም ኢንሻአላህ አይፈርስም ማይክ ፍሪ السلام عليكم ورحمة الله وبركاته جزاكم الله خير أستاذ أنا عند طياقي نبرني عند قزي يوهن حديث سموهن ما معنى الحديث لا صلاة بدون ودوء لا ودوء بدون بسم الله أن الزي أقرم من ربة أميركا ودى من نارك وشنت بيت وستنو سلزي وشنت بيت وست بسم الله مالت سلموان تشل كم أقواتات مفيت بسم الله بلان قابتن ودى أدرقان نبر من وطوق عند قزي إمام زي مسكي سعنا قاقروا يعني ده زمارة قال لبك مقبات بفيت اللهم إني أعوذ بك من الخبص والخبائس بسم الله بله قبالنا بزام دنو اسمي هنا لالين أنا ده زانا برمارة قوة كذا والك أمت وها لي هنا لقات أمي رسولان تقنينتن كسيم إمام مالتنا وشنتو يتوست قال الله قال رسولي لنبر أني تنقو من نقر على سركم سنوط أندي سندس ناقر على السلو أو بفيت نزلنا برهم كسد الصور بفيت يهون حديثا ببيان لهم قال الله قال رسول الله متشقري لهم شنت بيت وسط إلا حاجة بمتقربة كزي حتى سو سلام عليكم كاله ما من لسي لبهم نقر من متشقري لهم مالا إهيس انديتنو يعني كذفت يعني يرسون حسابنا دليل بنقرون يعني وجزاكم الله خير السلام عليكم أشي وندمي أبو موسى يني حساب أدلمي من نقره የሸርዑ ጉዳይ ነው መንገርህኔ የሸርዑ ነገር ነው መንገርህ ስለዚህ ሰውየው ዓለም ከሆነ ቢሆንም ዓለም ኮ ሰሳታል ተራ ስኮለር ከሆነ ግን ተሳስተዋል ሰገራ ቤት ውስጥ ከገባን አንነጋገርም ቁርአንም ይሁን ሐዲስም ይሁን ሰላሙ አለይኩም ይሁን ወአለይኩም ሰላም ይሁን ወላ እንትን ዳዕዋ ይሁን አናደርግም ይአኒ ዑለማዎቹ የተስማሙበት ነገር ነው ይህ አንድ ነው ሁለተኛ ላሰላተ ቢዱን ውዱኡ ላውዱአ ቢዱን ትንሚለው ነገር ሐዲስ አይደለም ይሄ ነገር ትርጉሙ ግን ትክክል ነው ትርጉሙ ትክክል ነው ግን ሐዲስ አይደለም ሐዲሱ ምንድነው ትርጉሙ ምንድነው ነዓም ላሰላት ቢዱን ጣሃራ طهارة يللو وضوء يللو جنوبي هنا صلاة يللو يتاوك أنه نبياتشن بحديث بايلوتم يتاوك أنا قرنو ولتن ياقن بسم الله قن ليس بركن بسم الله بوضوء فرضا دللم واجبا دللم بسم الله بله مجمرو عندان علماء شوية كرروث نقر اللي بيهونم بس اقرا بيتي كلا كلا شروسي كلا كلا ولتنيا بسم الله سنة نونجي فرضا دللم نا باتلو نو واجبو اتبلو ان شاء الله بس اقرا بيتونا ما يكفري. السلام عليكم ورحمة الله وبركاته. يسمّل إن شاء الله مايكي. يسمّل. أوكي. كا يا قدم وندي بحرم توهن بجنان سطوال كات أيك أو تياك إيه استجمار ويمن استجاء باندو ما قوم من دبي بكات كلناو. ግን ተጅሪባ ነው እኔ ማወራ ያለው ተጅሪባ خاصتاً ወጣቶች ሲያቲም ሆነ ወንድ በተለይ ለወንዱ ለወንዱ ወጣት ከሆነ እንዳለ ከስቲብራ በፊት እስቲንጃ ማድረጉ ያለውን አደገኛነት ለመናገር ነው የፈለኩት። ወጣት ከሆነ ግዜ ወስዳል የማድረቁ ጉዳይ እሱን ካላደረገና ወዳውን ለጨረሰ ስቲንጃ አርጎ ቢነሳ እኔ ብዙ ጊዜ ስለጀረብኩት ነው። እንደገና የሰውነታችን ሲፍታታ ከውስጥ የቀረው ሽንት ይወጣል። ሰውዬ ያውቀው ምክንያቱም እርጥበት ስላለው ሰውነቱ ሽንት ይወጣል እዛው ይደርቃል። ይሄ ነገር ኡስታዝ እንዲያስተካክሉት ነው። በጣም خیر የሚሆነው ማዳረቁና ከዛ ባካ ይሄ 100% ሹር የሚያደርገው ይሄ ነው። ካልተደረገ ሰዎች ይሄንን ወስደው አንድ ጊዜ ላስ ቬጋስ ይያለን ከሌላ ስቴት ኹጥባ የሚያደርግ ሰው መጣና ውዱ ያረኩ ነው እኮ ያለሁት። አንዳንድ ጊዜ ሽንት ቤት ገብቶ አንደኛ ቁሞ ሸና አርጎ ሸንቶ ሱብሃንአላህ መጥቶ እኮ ነው ምንም አላደረገ ቁሞ ደግሞ እንደገና ደግሞ ስንጃ አደረገ። ሂዶ ኹጥባ አርጎ አሰገደ። ሶላቱን ኳላው ሲሰግድ በጣም የቀፈፈኝ አንደኛ ስንጃ ሲያረግ ሰውነቱ ላይ ተረጫጭቷል ሲሸና ምናምን እና የዚህ ነገር እስቲ ኡስታዝ ይሄ ነገር ወዳውን ቁጭ ብለን ወንዶች በተለይ ስንጃ አርገን ብንነሳ ከጨረስ ያለው አደገኛነት እንዲናገሩት ብዬ ነው። ሌላው ለማሳቂ ያለው በሽንት ቤት ላይ አለመናገር ድሮ አገራችን ፊቂ ሲማራ አንዱ ደረሳ ነው ይባላል። ወአላ የተከለመ አለ ልጋኢት ሲል ውሎ ሹጃ ላይ ሂዶ ጨለማ ላይ ቁጭ ሲል እንግዲህ አገራችን ጅብ ይመስላል ጨለማ ላይ ቁጭ ብሎ ሲታይ ማነህ ይለዋል አንዱ ዝም ይላል። ምክንያቱም እንዳትናገር ተብሏል። ማነህ አንተ ሲለው ዝም ሲል በድንጋይ ወረጥሱን አፈለሰው አሉ። አይ ሹጃ ዛሬ አስጨረሽኛል አስገደልሽኝ እናም ደግሞ ለፈገግታለሁ ኢንሻአላህ ማይክፈሪ። ወንድሜ አቡ አኒስ ይሄ ነገር እኮ እያወቅኩ ነው ያለፍኩት። ምክንያቱም ብዙ ጊዜ ስላስተማርኩት ነው ይሄ ነገር ብዙ ጊዜ አስተምራዋለሁ በፊቅ። ምክንያቱም ብዙ ወጣቶች አሉ ስለውዱ እና ስለስቲንጃ ቁጭ ብለው ተንበርክከው ከኪታብና ከሼክ ስላልወሰዱት በባህልና በልምድ ስለሆነ والله والله ان اهون يالكو بزو سو الله እንደዚህ የሚያርገው ግን ኢማሙና ኸጢቡ መሆኑን የሚያሳዝነው እንጂ ምክንያቱም ስንት ሰው የሚያሰግድ ነው። ላኪን አሁን ያልከው ወጣቶቹ አብዛኞቹ እንደዚህ ናቸው ቆሞ ይሸኑና ደሞ አንድ ነገር አንነገር ልንገራችሁ ወንድሞች ታፍራላችሁ እንዴ ማፈር ካለ ቃሉ ልሳበው ግን በስቲንጃ በውዱ በሰላት ማፈር መኖር የለበትም ነው ምለው እኔ እስቲ ንገሩኝ ታፍራላችሁ ወይስ ልግለጸው በደንብ አርገል ልግለጸው ይቀር ወላ ልቀጥል? እሺ አናፍርም بارك الله فيك ወዳችሁ ነው ሳትወዱ እንጂ ሳትወዱ ማፈር የለባችሁም። ምክንያቱም ከኛ ጋር ያለ ስራ ነገር ነው ይሄ ነገር እና ምን አሉ ሁለት ነገር ልገልጽ ነኝ አሁን አንዱ የወንድ ብልት እንደ ሴት ብልት አይደለም። የወንድ ብልት ቱቦ አለው፣ ቱቦው የተዘረጋ ቱቦ አለው። በተለይ በተለይ ብልቱ ሲቆም ቱቦው ይዘረጋል። አሁን ብልቱ ቆሞ ያለ ከሸኔ ከዛ በኋላ እንደዚህ ብልቱ ቆሞ ያለ ካጠበው ከዛ ወደ ስሩ ሲያስገባው ብልቱ ኩልሽልሽ ብሎ ሲኮላለሽና እንደዚህ በጣም ሲዋጥ ነጠብጣብ የሚወጣው ግዴታ ነው። ግዴታ እኔ አይወጣብኝም የሚለው ውሸታም ነው። ምክንያቱም ቱቦው ራሱ እዛ የነበረው ሽንት ሲኮላለሽ እንትኑ ይወጣል። ወዱ አፈረሰ አላፈረሰም? ያፈርሳል። ለዚህ ነው እስቲብራእ የተባለው። ምንድነው እስቲብራእ የተባለው? እስቲብራእ ማለት እኮ ማድረቅ ማለት እኮ ነው። አታቁም እንደ ወንድሞች ነቢያችን ሰለላሁ ዐለይሂ ወሰለም በቀብር ሲያልፉ አይደለም ሁለቱ እሳት ሲቃጠሉ ያዩዋቸውና ቅጠል ያስቀመጡላቸው فقال انهما ليعذبان في كبيره በትልቅ ነገር ወኢነሁ ለይሰ ቢከቢራ ያኒ የሚያደርጉት ነገር ትላልቅ ወንጀል ናቸው ሁለቱም። ላኪን እንትኑ ያኒ አንድ ሰው ለሰራ ቢል ትልቅ አይደለም ግን ችላ ስላሉ ግን በትልቅ ወንጀል ደረሱ። አንዱ ምንድነው እስቲብራ ያደርግም ነበር ካነ ሙስተህተር ቢስቲብራ ያኒ ልክ እንዳልኩት ነው። ሽኖ ገና ሳይጨርስ ውሃው ጥብጥብ አርጎ ይወጣል። ከዛ ሄደ እንደ ህፃን እየተንጠበጠበ ነው የሚሄደው። እና በተለይ ያሉ እኔ ልንገራችሁ ወጣቶች በደንብ በልብ ስሙኝ። ደሞ የምለው ነገር አሁን በእናንተ እና አንተ ራስህ ጠይቀህ ለራስህ መልስ። ወጣቶች ጥዋት ሲነሱ ብልቱ ተኮላርሾ የሚነሳ ሰው ጥቂት ነው። ልድገመው ነገሩ ወጣቶች የ20 አመት የ18 አመት እስከ 30 እስከ 25 አመት ያሉ ያኒ እሳት እሳት እንትን የሚሉ ናቸው እነዚህና ጥዋት ሲነሳ ሁሉ ጊዜ ብልቱ ትንሽ እንደቆመ ነው። ከዛ በኋላ ሲሸን ያው እንዳልኳችሁ ችግር ይመጣል ማለት ነው። ይህ አንድ ነው። ስለዚህ ቁጭ ብሎ ሽኖ ካልቻለም እሺ ቆሞ ቢሸንም ትንሽ በመንዲል አድርጎ አንድ ደቂቃ ሁለት ደቂቃ ሶስት ደቂቃ ረጋቢል ሲኮላለሽ ያለው ጠብታ ከወጣ ይታጠብ። ይህ አንድ ነው። ሁለተኛ ነገር ጠለቅ ብዬ ደግሞ ለሴቶች እንኳን ይህ ነገር ለብቻቸው መንገር ነበረብኝ። ላኪን ያው ፓልቶክ ሁሉ ጊዜ ለብቻቸው የሚባል ነገር የለም። ዑለማዎቹ በኪታቡ ያሰፈሩት ነገር ነው። እናንተ ወጣቶች ናችሁ፣ አያሳፍርም ነገሩ። ምን አሉ? ሴት ከሸኘች በኋላ ሽንት ከጨረሰች በኋላ ውሃ ስትጣጠብ አሉ በአምስት ጣትዋ ወይም በአራት ጣትዋ ትጣበው አሉ። ምክንያቱም አሉ ያ የእንትኑ እንግዲህ አናፍርም ተብለናል አይደለም። የመሐከለኛው ጣት ከፍ ካደረገችው ጥሩ አይደለም አሉ ዑለማዎቹ። ጠቅላላ እንትኑ የፊቅህ ኪታብ ክፈቱና ይህን ነገር ታገኛላችሁ እዛ። ተግባባን እህቶች? ያኒ ብልቷን ስታጥብ ውሃ አድርጋ በአራቱ ጣትዋ ልክ እንደ እንትን ሰብሰብ ብሎ ትታጠብ እንጂ አንዱ የመሐከለኛው ከፍ አድርጋ ከታጠበች ሌላ ጉድ እንዳይመጣና ሌላ ውዱእ እንዳይፈርስባት ወይም ሌላ ነገር በተለይ ወጣቶች ሴቶች ጥሩ አይደለምና ሲታጠቡ በዚህ አገባብ ይታጠቡ አሉ። እሺ፣ እንደገና ከዚህ የበለጠ ጠለቅ ብለን ከተናገርን ወይ ሼክ ኢብራሂም እብድ ሆኗል እንዳትሉኝ እዚህ ልተወው በቃ። ግን ዑለማዎቹ ትላልቅ ዑለማዎቹ በእንትናቸው በኪታባቸው ያሰፈሩት ነው። ደሞ ያለ ጉዳይ ነው። it is very logic ያኒ ወጣቶች ሴቶች ጠይቋቸው እናንተ። ስለዚህ ይህ ነገር የሚከሰት ነገር ስለሆነ በአራቱ ጣት እንደዚህ ሰብሰብ አድርገን ጎን ለጎን አድርገን ብትታጠብ ነው ጥሩ አሉ። አሁን አቡ አኒስ ያነሳው ነገር በጣም አደገኛ ነውና እባካችሁ በውዳአችሁ ፈርሶ ሰላታችሁ መፍረስ ብቻ ሳይሆን በቀብር በእሳት ትቃጠላላችሁ። ምክንያቱም ነቢያችን ምን አሉ? አማ አሐዱሁማ አንዱ ከነዛ ሁለት በእሳት የሚቃጠሉ የነበሩ በስቲብራ ይጫወት ነበር አሉ። استبراء ማለት አሁን የገለጽኩላችሁ ነው ሽኖ በቃ እንደዚህ በቃ ጣጥቦ ይሄዳልና ይሄ ጥሩ አይደለም ነገሩ እሺ የመጨረሻው حرم ይናገርና ስለስቲንጃው በዚህ እናጠቃላለን ይውላችሁ በጥያቄና መልስ ስንት ጉድ ይወጣል በጥያቄና መልስ ስንት ነገር የተደበቀ ነገር ይወጣል ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይሩል ጀዛ ኡስታዝ አቡ አንስም የኔ ጥያቄ አሁን የመጨረሻው ጥያቄ ሳይሆን እንዳስተያየት ነው ለአቡ አንስ የነገረኝ ምክር ጥሩ ነው ተቀብየዋለሁኝ ግን እኔ በራሴ ተመክሮዬ በዚህ በውሃን ስጠቀም በደንብ አድርጌ ልክ ላም ወተት እንደሚታለብ አድርጌ ነው ከዛ በኋላ ነው እኔ ስንጀማ አደርገው ያ ነገር እንዳይፈጠርብኝ በማለት ማለት ነው እና ይሄንንስ በዚህ አይነት ሁኔታ መጠቀምስ ከዛ ለምሳሌ አንዳንድ ሰዎች አሉ ሶፍት ፔፐር እንዳትጠቀሙ የሚባሉ አሉ አለርጂክ የሆኑ ሰዎች አሉ ያንንም ደግሞ በማካተት ማለት ነው ሌላው ኡስታዝ አቡ መሐመድ ሳብሪና መሐመድ የምትባል በጣም ለጉዳይ ፈልጎታለውና አድ እንዲያደርጉኝ ፕራይቬት ላይ ጀዛኩም አላህ ኸይር ማይክ ፍሪ እሺ حرم አሁን አጠቃላይ ልንገር ዋናው የሚፈለገው የወጣ ነጃሳ እንዲጸዳ ነው አይደለም በውሃ ጠበው በሶፍት አርጋ አድርቀው በድንጋይ አድርገው በወረቀት አድርገው አልሙሂም ያ የወጣው ሽንትና ሰገራ ጸድቶ ልብህ ረጋ እንዲል በቃ አሁን የሚወጣ ነገር የለም ብለ እስከምትረጋ ድረስ በማንኛውም በበንዚንም ከፈለክ ጠበው በፈለከውን ነገር ከደረቀና ንጃሳው ከለቀቀ በቂ ነው ስለዚህ በውሃም ይቻላል በስትብራ ብቻም ይቻላል ግን በስትብራ እንዳልኳችሁ አንድ ትልቅ ነገር አለው ለምሳሌ አንድ ሰው ተቅማጥ ከያዘው ተቅማጡ ያው ሰገራው መውጫ ብቻ ሳይሆን አከባቢው ስለሚነጅስ ማጠብ አለበት ሁለተኛ ሽንት ደሞ ዝም ብሎ ከመውጫው በላይ ወደ ጎን ወደ ቀኝ ወደ ግራ ወደ ታች ወደ የሚሄድ ከሆነ ማጠቡ واجب ነው እሺ هو ما شاء الله وندمچم ازن متا مايك لازم ان شاء الله مايك فري السلام عليكم ورحمه الله وبركاته عيد مبارك تقبل الله منا ومنكم صالح الاعمال جزاكم الله خير ابو استاذنا ابو محمد አኔ እዚጋ ጥያቄ ከፍቅ ኪታብ ላይ አንዳንዶቹ ማራገፍና ማለብ የሚለው ለየት አድርገው ያመጡታል እና ይሄስ እንዴት ይታያል ማራገፍ ጥሩ ነው ግን ማለቡ ግን ጥሩ አይደለም ምናልባት በብልት አካባቢ የባሰው እንደ በሽታ ነገር ማለትም ይልንድ ይሆንና ሽንቴም እንዲቋጥር ያደርጋል እንደዚህ የሚል ነገር አለ እና ይሄስ እንዴት ይታያል ማይክ ፍሪ ጀዛኩም الله خير በጣም ቆንጆ ጥያቄ ነው እንዲያውም ይሄ ነገር ብዙ ዑለማዎች አሉ ማለቡ እንደ ወተት እንደምትለበው ይሄ በዲናችን የለም ይሄ በጣም የተከለከለ እንዲያውም አንተ ብልት ይሄን ካስለመድከው ከዛ በኋላ በቃ በሽታ ይሆናል በሽታ ማለት እንደዚህ ካላደረክ በቃ ልብህ አይረጋም አንተሽን ከሸንክ በኋላ እንግዲህ ዋናው ዳኛው ልብህ ነው የኔ ልብ አይደለም የሌላ ልብ አይደለም ያንተ ልብ ረጋ ካለ አሁን የሚወጣ ነገር የለም ብለህ ከረጋ ይሆነ መስፈሪያው ስለዚህ ማለቡም መሳቡም መምጠጡም አያስፈልግም ሽንት ወጣ ሰገራ ወጣ አይደለም ተጨረሰ ስትል خلاص አንተ ታደርቀዋለህ ይሄም ነው የበለጠ እስትብራእም ባለው ከደረቀ በኋላ ውሃ ርገህ ታጥበዋለህ እሺ የማድረግ ጉዳይ ነገር ከሌለህ ደግሞ በውሃ አርገህ ሙልጭ አርገህ ታጥበዋለህ እሺ ያው አሁን ትንሽ ችግር ያመጣው ምንድነው የወንድ ብልት ቱቦና አንድ ቬይን ስላለ እዛ ሽንት ማውጫው እዛ ላይ በቃ ትንሽ ያኔ ጥቅለል ብሎ እንትን ሲጠቃለል እዛ ጊዜ ነው ልብህ የሚረጋ እንጂ ያኔ ቆሞ ያለ ማጠቡ ትንሽ ከዚህ بنለቅ ይሄ ነው ዋናው ነገሩ አተኩረን ማየት ያለብን ግን ማለቡ ግን ልክ እናይ ነበር አባቶቻችን በጣም ስተት ያደርጉ ነበር እንደዚህ والله እኔ ነበሩ የሚያስተምሩን ሼክ ነበሩ ሽንት ቤት ይገቡና ሽነው በቃ በዚህ ግራ እጃቸው አስገብተው እኛ ممكن 5 6 صفحه ተምረናል እሳቸው እጃቸው እዛ ብልታቸው ሲያሹት ሲያልቡት ምነው ምነካቸው ሸኹን ልነበር ይሄ ነገር ወለቴ ነው አያስፈልግም خلاص እንቱ ከወጣ በዛ ይጠናቀቃል ማለት ነው እሺ እንግዲህ በዚህ የስቲንጃኡ በዚህ ተቃለላል አልহামዱሊላህ አንድ ሰዓት ሆኗል ማለት አንድ ሰዓት ተኩል ነው አንድ ሰዓት ይበቃል ከዚህ የተረሳ ነገር ካለ ጥቃቀን ነገሮች ነው ስለዚህ አሁን ወደ ሰላትም አንገባም ላኪን ውዱ እንጨምራለን አሁን ውዱ ብለን እንግባና ስቲንጃኡ ከተጠናቀቀ በኋላ ውዱኡስ ምን ይመስላል ውዱኡ እንዴት አርገህ ነው ውዱኡ የምታደርገው አሁን እንግዲህ እንዳገባብ ከሆነ ንገረኝና የረሳው ካለ ወንድሞችና እህቶች ይጨምራሉ ከኪሳው ተተ ደሞ ሱና ነው ብለህ ጨመርከው ካለ ደሞ ላ ይላሉ በመጨረሻ እኔ አጠቃለዋለሁና ዛሬ ወደ ሰላት አንገባም እስቲንጃና ውዱ ይበቃል ዛሬ ኢንሻአላህ እሺ ውዱ ከስቲንጃ በኋላ የሚመጣው ውዱ ምን ይመስላል ያንተ እንዴት ነው የምታረገው እውቀትስ ከምን ድረስ ነው በባህል ነው ወሰድከው ይውዱ አደራረግ ወይስ ከኪታብና ከሸክ ነው ወሰድከው ሱናውስ ምንድነው ፈርዱስ ምንድነው ይሄን ለይተህ ታውቀዋለህ ወይ ያላ እጃውጡ አሁንም ደግመልል የሚሰግዱ ብቻ እጃውጡ የማይሰግዱ አያውጡ ሁለት ብቻ ነው የሚሰግዱ የሚሰግዱ ሁለት ብቻ ናቸው አይዛቸው አው አብቱላህ አሁን አረንጓዴ ነበረች ወደ በነፍሰጅ ቀየረች አልহামዱሊላህ ወላት ወላ ሁለት አመቱላህ አሉ እንዴ አሁን ከጥቂት ደቂቃ በኋላ ግሪን ነበረች እኮ እሺ ማሻአላህ ሁላችሁም ትሰግዳላችሁ አረ አረ አረ ብዙ ናችሁ ሽማይክ ፍሪ السلام عليكم ورحمه الله وبركاته يا جماعه نو تبالكون اشي ላልመለሱ ነው ምን ሰጣው አይደል ኡስታዝ ቀደም ላልመለሱ ነው ምን ሰጣው እሺ አባቱላ ቀደም ሐሳባት መልስ አልመለሰችም ስለዚህ አባቱላ ነው ማለት ነው ሪላፕ السلام عليكم ورحمه الله وبركاته ኡስታዝ ሚሰግዱት ሁለት ብቻ ናቸው ወይ ስላሉ ነው እጄን ያወጣሁት እንጂ አወዘን ኢቭን ሹር መመለስ የምችል መሆኔ እና አላ ኩል ሐል ቀደም አልነበርኩም ለሰላት እጂ ዘ ሆል ስትንጃ ክላስ ደርስ ሁሉ አምልጦኛል እና ኦኬ ስንጀምረው እንግዲህ ምንድነው መሆን ያለበት ሽንት ቤት ውስጥ ከሌለን ቢስሚላህ الرحمن الرحيم ብለን መጀመሪያ እጃችንን ማጠብ አለብን እጃችንን እንጠብ ካደረግን በኋላ አፋችንን መጉመጥመጥ ከዛ እስትንሻቅ ወደ አፍንጫችንን እናደርጋለን በመቀጠል ፊታችንን እናጥባለን ከዛም ወደ ቀኝ እጃችን ከዛም ወደ ግራ ጸጉራችንን እናብሳለን ጆሮአችንን ከዛ እግራችንን በደንብ ይታጠባል እግራችንና እጃችንን በመንጣጥም እስከ ክርናችን መሆን አለበት that is elbow አደለ እጅ እና የታችኛው እግራችን ደግሞ እስከ ቁርጭምጭታች ቁርጭምጭሚ አንከው እና እሱም በደንብ ውሃ መዳረሱን ማየት አለብን እና አንድ ማድረጉ ይቻላል አንድ መታጠቡ ይቻላል ግን ሱናው 3 ጊዜ ነው እና ይሄንን እንግዲህ በክላስም ደረጃ ወስደነዋል ሱብሃንአላህ መጀመሪያ ከሁሉም ቀድሚያ የታወቀ ነው አው መጀመሪያ ከሁሉም ቀድመን እናደርገው ንያችን ነው ንያችን እንግዲህ ተነስተው ውዱእ አድርጋለሁ ማለትም ንያ ነው እዛ ሄደን بسم الله الرحمن الرحيم منامن ميا بلو ما انببو اسو عاسك الدودان بكناتهم تنستن لوضوء مهيدا شباسو لغا بكي ميانو لالو استاذ انقدي هينو يني نا مارادو انقدي قوش بيه جزاكم الله خيرا باي بسي اشي اهتاتشن امت الله بوديو اسكمتاتشو بوديو نو اسكمتاتشو اهون يعني وضوء ياو الله سبحانه وتعالى بالقرآن دالو يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين يهن نقر الله بالقرآن اسكمتو أمت الله يعني اسكلتنو بملو اسكمت عليك وستو تنتناوغن اسكهن درس المتأمنا استي بسم الله بلونا من اسفل قال اشي يسنانو يواجبنو يفردنو اتبلو بقى وضوء كامل يمي هونو من سيمت عبتنا كما ما كمامو بمولو متكسنو مايك فري አንድ ምሳሌ ተዛለኝ በትግርኛ ነው ምን ይላሉ ሹዓተ ሙጉጉ አውጊደን ጾመን ሐድራ ይላሉ ይን ትግርኛ የሚያውቁ ያቃለ ይሄ ነገር አንዲት ሰባት ምንድነው ምዳጅ ነው ባለው እንጀራ የሚጋገርበት ሙጉጉ ይባላል በትግርኛ እና ሰባቱ ለኮሰችው እሳት ለኮሳ ሰባት በሰባት ቦታ እሳት ለኮሳ እንጀራ ለመጋገር ኮኖ ከዛ ኋላ ለካ ልጅቷ ሴትዋ በራብ ሳትበላ ነገር አደረች ማለት ነው ምን ያመለከታል ይሄ ነገር ዝም ብላ ለጉራ ነው እንትን ያደረገችው በቃ ማሻአላህ ሰባት ምድጃ አላት ሰባት እንጀራ መጋገሪያ ኮ ለኮሰችው ማሻአላህ አንድ 200 300 እንጀራ ተጋግር ነው ይባላል በውጭት ምስል ከዛ ሲ ራስዋ አንድ እንጀራ ታ ተኛችና በራብ ስትበሳጭ ነው ያደረችው ልጅቷ እና ደግሞ እጃችሁ ክንዳችሁ እግራችሁ ብቻ እንዳትጨምሩበት አወጣችሁ ግን የሚናገር ሰው የለም ናም እሺ ማይክ ፍሪ እሺ እንግዲህ ወንድማችን አዝሚን ያጠቃለዋል ነገሩ አንዳንድ ነገር ከቀረ ደሞ እኔ ጨምራለሁ ስለዚህ ግዴታ አይደለም ቀደም ተከተል መጠበቅ ወንድማችን አዝሚን ማይክ ወሰድና ያው አጣርተ ኢንሻአላህ ተነግረናለህ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አዝሚን ከመጣቀለሉ በፊት انا ደግሞ ትንሽ ልሞክር بسم الله الرحمن الرحيم سنانا فرد على ودو السن للناገር ማለት ነው አንደኛ ነገር ያ በቁርአንም እንደታዘዝ ነው ንያ ይቀድማል ቀድም አመቱላህ እንዳለችው እና ፊታችንን ፊታችንን እስከ ጆሮአችን ድረስ ማለት ነው እስከ ጆሮአችን ድረስ ወደ ታች እስከ አገጫችን ድረስ ማለት ነው መታጠብ አለብን ከዛ በኋላ ደግሞ እጃችንን ደግሞ እስከ ክንዳችን ድረስ እናጥብና ከክንዳችን ትንሽ ከፍ አድርገንም ማጠቡ አንደኛ ነገር ያላዳረስነው ቦታ እንዳይኖር ይከላል ማለት ነው በጣም የተወደደ ነው ማለት ነው ከዛ በኋላ ደግሞ መስሑ ራሰይን ኢለል ካበይን የተባለው ደግሞ ከጆሮ ከፊት ወደ ኋላ ማለት ነው ጸጉራችንን ከፊት ወደ ኋላ እናጥብና ከዛ መልሰን ደግሞ ወደ ነበረበት እንመልሳለን ማለት ነው ከዛ በኋላ ደግሞ እግራችንን ደግሞ ከቁርጭምጭ ያው እግርም መስህ ነው የተባለው ጋስል አይደለም የተባለው መስህ الراسي መስህ الراسي አርያ ይቅርብኝ ኡስታዝ እና አግችን ደግሞ ያው መስህ ነው የተባለው እሱም ደግሞ እስከ ቁርጭምጭሚታችን ድረስ ማለት ነው ከፍ አድርገን ከቁርጭምጭሚታ ግዴታ እስከ ቁርጭምጭሚት ነው ከዛ በኋላ ደግሞ ከፍ ማድረግ አለብን ምን ጊዜም ወደ ላይ ጭማሪ ከፍ ያሉትን ቦታዎች ማጠብ ይወደዳል እንዲሁም ሱና ነው ይሄን በይበልጥ ውስጣችንን እያንዳንዱን የእግር ጣታችንን መፈልፈል ይባላል ያው ማጠብ ከዛ በኋላ እንግዲህ ቢስሚላህ ማለትም ደግሞ ሱና ነው ቢስሚላህ እንላለን ወደ ቂብላ ወደ ቂብላ ደግሞ መቅጣጫትም ደግሞ ሱና ነው በሰቀኝን ቂብላ እንቅጣጫለን በተቻለ መጠን በሰቀኝ መቀመጥም እንደዚሁ ይወደ ነው ማለት ነው ከዛ በኋላ እጃችንን ነው የምንታጠበው እጃችንንም እስከ ክርናችን ድረስ እንታጠባለን ከዛ በኋላ ደግሞ ስቲንሻቅ ደግሞ እናደርጋለን ያው ዋጅቡ አንዳንድ ነው ግን ሱናው ግን 3 3 እናደርጋለን ከዛ ያው አፍንጫችንን ማለት ነው ስቲንሻቅ ወደ ገባን ረመዳን ካልሆነ በስተቀር ውሃ ወደ ውስጥ እንዳይገባ ካልፈራን በስተቀር ጾመኛ ካልሆነን በስተቀር ወደ ውስጥ አስገብተን ስቲንሻቅ እናደርጋለን እየሳብን እንደመናፈጥ አይነት ነገር ማለት ነው ያ ደግሞ ውስጥ ያሉትን ቆሻሻዎችን ያስወግድልናል ማለት ነው ከዛ በኋላ ደግሞ ጆሮአችንን እናጥባለን ጆሮአችንን ስናጥብ ደግሞ ጆሮና ራስ አንድ ላይ የሚደረጉበት ሁኔታ አለ እና የጆሮአችንን ከውስጥ ጀምሮ ማለት ነው በሁለት የቀኝ ረጃጅም ጣቶቻችን ውስጥ ከተን ውሃ በማስገባት ጆሮ ሙሉ አካል እንደዛ እናጥባለን ማለት ነው እንዲሁም ደግሞ ሱና የተወደደው ደግሞ ሲዋክ ማድረግም ሲዋክ ውዱ በፊት ሲዋክ ማድረግ የተወደደ ነው እንዲሁም ደግሞ ፊታችንን በመንታጠብበት ሰዓት የምንለው ዱአ አለ اللهم اجعلني من التوابين واجعلني من المتطهرين ማለት አለብን እና እንደገና ደግሞ ውዱ ስናደርግ ደግሞ በአንዴ መሆን አለብን እየቆየን ማድረግ የለብን ያወራን እየቆየን ማድረግ የለብንም ውዱ ስናደርግ ባናወራ ይመረጣል እና እንደጀመርን በዛው ነው መጨረስ ያለብን ውዱ ያደረግን ውሃ መጠጣትም ስንጨርስ እንደዛ ይወደዳል ውሃ ለማባከን እሱም ደግሞ ሱና ነው ይሄንን ነው ማቀው አላህ አለም ማይክፍሪ ما شاء الله علي بمولا قدل بزو تكسوال بزو واجبهم سنة بزو تكسوال قن أن نقر يحساقين نبر كا كا كا كا صفين نبر تمر كتال علي يحساقين من دنو مسح الرأسين إلى الكعبين لك عربين يو قدو كنو مسح الرأسين إلى الكعبين يعني أولا التراسه ما بسنا ደሞ ሁለት ራስ ስታበሳቸው ደሞ እስከ ቁርጭምጭሚት ነው ተጣበሳቸው ያ አይደለም ትርጉሙ መስህ ራእሰይን ሁለት ራስ ነው ወላልኩ እንዴ አሁን አለ አበሻ ለማየቱ ጓጓሁት አልኩት ሁለት ራስ ካለው ምሽኪላ ነው አልኩት እና ሁለት ራስ እስከ ቁርጭምጭሚቱ ማበስ ሁሉ ተደባልቋል በቃ እኔ አን ነገር ተዛለኝ አሁን አሊ ላስቀ ብዬ ነው ሁሉ ተደባልቋል መስህ ራእሰይን اولا راسين ادلم راسنا ولتنيا الى الكعبين كعبين كعبين لهم اني تزيالني مندنو ولت تصانات ناتشو يسمحواچو كونو الغالاي تنيچه اندو ي 5 عامت ليجنو اندو ادمو ي 4 عامت اندزي نيچ وندمنا هت ناتشو او سينغاغرو مين يلالو يولاچو اسكون درس ارساو مي نغر اني اباتش ني አንቺ እናቴ ነሽ አላት ሲመጣ ይችላል ነገር ወንዶች አው አው አው አው እኔ እናቴ ነኝ አንተ ደግሞ አባቴ ነህ ትላዋለች አሁን እኔ ብቻ ሳስብ ይሄ አሁን በውርስና ነገር እንዴት ይመጣ ይሆናል አልኩት እሱ አባቷ ነው እሷ ደግሞ እናት ሆነች የህፃን ነገር ነው እንግዲህ እና ራሴ ሳኩና ምንድነው ያላችሁ አልኳት አባባ እሱ ባባዬ ነው እኔ ደሞ እናቶነች እናቶነኝ አለች እና ወንድማችን ወነቴ ነው በቅድመ ከተከተል ነው ያልገለጸው እንጂ ብዙ ነገር ተቅሰዋል ሱናው እንትኑ ምንም እንደዚህ ገልጸዋል እንዲያውም ብዙ ሰዎች አንድ ሁለት ሰዎች የራሱት የሲዋክ ነገር ተቅሰዋል እና አሁን ቀጣ እስቲ ወደ ወንድማችን አዝሚን እንሄድና እሱ ያጠቃለዋል ከዛ በኋላ እኔ ካስፈልገ አንድ ነገር ጨምራለሁ ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته جزاكم الله خير مكرني إن شاء الله مكرر له يو بسم الله الرحمن الرحيم بمجمع ريا نيانو نيا والسانينو على نيا وضوء يلا يو نيا سيبال بلبلو بملاسين ميلو نقر يلا ልቡ ግን መጀመሪያ ያን ነገር ለማድረግ ማሰብ አለበት ሳያስብ በአጋጣሚ አድርጎት ከሆነ ያ ንያ አልተገኘም ማለት ነው ማለትም በዘለማድ ለምሳሌ አንዳንድ ጊዜ ውዱል ጊዜ የሚያደርግ ሰው ከመጸዳጃ ቤት እንደወጣ ዝም ብሎ እጅግሩ ምናምን ያጥባል የውዱ ቦታዎችን ለምዶበት ማለት ነው እንጂ ነይቶ ሳይሆን ከልምድ አቋያ ከሆነ ያ ውዱ አይባልም ልብ ራሱ ወዱ ራሱ ኢባዳ ስለሆነ ማለት ነው ንያ ስለጋል ሁለተኛ ትጥበት የትጥበት ቦታዎች ባጠቃላይ ሁላቸውንም አንድ አንድ ጊዜ ማጠቡ فرض ነው እንትም ሳይደርሳራ አንድ አንድ ጊዜ ማጠቡ فرض ነው አንድ አንድ ጊዜ ማጠብ فرض ነው ከአንድ በላይ ሁለትና 3 ሁለት ሁለት ጊዜ 3 3 ጊዜ ማጠቡ ሱና ነው ጸጉር ግን ሁል ጊዜ አንድ ጊዜ ብቻ ነው ይታበሳል እንጂ ስለማይታጠብ ጸጉር ከአንድ በላይ የለውም ነው አንዴ ነው ሁል ጊዜ ምክንያቱም ማበስ እንጂ ማጠብ አይደለም ሌሎቹ ይታጠባሉ ጸጉር ግን ይታበሳል ማለት በጥቅሉ አንድ አንዴ ማድረግ فرض ነው ከአንድ በላይ ሁለት 3 ማድረግ 2 2 3 3 ማድረግ ይሄ ደግሞ ሱና ነው እንደዚህም ደግሞ ቢደባለቅም ችግር የለም 2 3 1 ቢሆንም ችግር የለም ፈርዱ ግን አንድ አንድ መገኘት አለበት ጸጉር ማበስ ነው አንድ ነው ከአንድ በላይ የለም ከአንድ በላይ ካለፈን እንዳናጥቦ ማለት ነው ማጠብ ውስጥ ሚለው እንዳይገባ ወደ ዝርዝር ስንገባ ማለት ነው ያው መጀመሪያ መዳፋችን ነው ምንታጠበው የእጅ መዳፋችን 3 ጊዜ እንታጠባለን ይሄ እንግዲህ ሙሉ ውዱን አፋችንን እንጉመጥመጣለን አፋችንን እንደዚሁ ከአፍንጫችን ላይ ወደ አፍንጫችን ደግሞ ከዛው ውሃ እንስባለን ወደ አፍንጫችን ውሃ ስበን ያው ጾመኛ ካልሆን በደንብ አድርገን እንስባለን ጾመኛ ከሆነ ትንሽ ነው እናስገባው 3 ጊዜ እናረጋለን ከዛው ፊካችንን እንታጠባለን ፊካችንን ከጸጉር ጫፍ ከላይ ከጸጉር መብቂያ ማለት ነው ከጸጉር ጫፍ ሳይሆን ከጸጉር መብቂያ ምክንያቱም ራስ በራስ ከሆነ የጸጉሩ ጫፍ ታች ነው የሚወርደው ስለዚህ የከጸጉር መብቂያ አንስቶ እስከ አገጩ ድረስ ማለት ነው ከላይ ወደ ታች ወደ ግራና ወደ ቀኝ ደግሞ ከጆሮ ጫፍ እስከ ጫፍ 3 ጊዜ ያጥባል እጆቹንም እጆቹን እስከ ክርን ድረስ ማለት ነው ይሄኛው ፊት ከዚህ በላይ መስፋት አይችልም ሚሰፋ አይደለም ከዚህ በላይ አይሰፋም ከዚህ በላይ አልፎ አንገት መጠብ ምናምን የሚባል ነገር የለም ይሄ ዲን በፍልስፍና አይሆንም በተባለው ማስቀመጥ ያለብን እጃችን ደግሞ እስከ ኢልቦ ድረስ እስከ ክርን ድረስ ነው የምናጥበው እስከ ክርናችን ድረስ ከዛ ትንሽ ነው ማለፍ የሚቻለው ብዙ ማለፍ አይቻለም እሷን ለማስገባት ነው እንጂ እስከ ብብት ድረስ መሄድ የለብንም አይ እንዳለ ሱና ነው ብለን እንጨም ሱና ሲባል ያቺን ማካተት ነው እንጂ እስከ ነጭራት ላይ ድረስ መውጣት ያም ከተሳሳትኩኝ ኡስታዝ ኢንሻአላህ ያርሙኛል ላይ እስከ ብብት ድረስ ምንወጣው ነገር የለም ያው ሐዲሱን በተሳሳተ ግንዛቤ ዘንድ አንሄድ የሚል ነው ሙድረጅ ሆኖ ያ አቡ ሁረይራ رضی الله عنه ተግባርን ያው ለሞቹ ያ የግል ኢጅቲሃድ ነው እንጂ ከዛ በላይ ወደ ላይ መውጣት እንደማይቻል ይጠቀሳል። ጸጉራችን ስናብስ ደግሞ ሙሉ ነው የሚታበሰው። አንዳንድ የመዝሐቦች ኢጅቲሃድ የተወሰነም ከታበሰ ይበቃል ቢሉ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ሙሉ ነው የምናብሰው። እጃችን ላይ ውሃ እናፈሳለን። ከዛው በበለሉ ብቻ በእርጥበቱ ከፊት ወደ ኋላ እንሄድና ታች ወርደን ከዛ ወደፊት እንመለሳለን። ግን ሴቶች ሻሽ ያደረጉ ወንዶች እንደዚሁ አማኢም ኮፍያ ያደረጉ ከሆነ ጫፍ ጸጉራቸው ውስጥ ብቻ ቀኝ እጃቸውን በማስገባት የጫፍ ጸጉራቸውን አስነክተው የቀረውን ኮፍያው ላይ ሴት እንደዚሁም ላይው ላይ የለበሱት ልብስ ላይ ማበስ ይችላሉ። በተለይ ብርዳማ በሚሆነበት ወቅት ሰዓት ኮፍያቸውን ኢማማ ካወለቁ ራሳቸውን ብርድ ይነካቸው ስለሚችል ይሄን በላይ ሊሞሉት ይችላሉ ነው። ወደ እግራችን ስንመጣ እግራችን እስከ ቁርጭምጭሚት ነው የተባለ። ከቁርጭምጭሚት ትንሽ አለፍ ማለቱ ያው ቁርጭምጭሚቱ ሙሉ በሙሉ መግባቱን ለማረጋገጥ ትንሽ አለፍ እንላለን። አሁን እዚህ ከመጠን በላይ ከፍ ማለት ያ ተገቢ አይደለም። እንግዲህ በጥቅሉ ይሄን ይመስላል። ከዛ በኋላ ያው ዱዓውን ዚክር እንላለን። والله اعلم ساعات انداليز مايك فري بارك الله فيك وندمي ازمن انغدي يولاچو يا علم قداي غورتو يتيال اند علم يقمس سو انغاغرونا كزام علم انتن يالي يعني علم سل من معناته نو ككتابنا كشيخ يتوسد وانو علم يبالو العلم يعني شيخ افتيلا تقمطو كتاب باجي لا تيزو يمتقيدبت دمو عند سكريتونا ورقه تيزه انزي 3 كتچمامرو علم يبالو يي نغر نو بتمرت بيت يهون كشيخ يهون كمسجد يهون لذي يي علم تقيدوال معناتنو لزل العالم يرسام بزا ستسرا انتن يلال كن يتتراقم علم يبال لكن دزي هادلم تتراقم معناته مندنو ببحل يمطاهو علم ወይም በልምድ ለምሳሌ ውዱ ሁሉ እስላም ውዱ ያደርጋል። እንዴት ነው ውዱ ይደረጋል ብትለው ይነግራል። የሚነግረህ ከኪታብ አይደለም የሚያደርገው ነው። እስቲ ምንድነው ማረገው? እጅት አጥባለው ከዛ በኋላ መድመዳ ከዛ እስትሻ ፊቴን አጥባለው ከዛ የሚያደርገው ይነግራል ማለት ነው። ግን ውስጥ ገብተ ይስ ምንድነው ብትለው ብዙ እንትና አይልም። እና العلم هو نور نور حقيقه በጣም የሚያንጸባርቅ ነገር አለው ማለት ነው። አሁን ወንድማችን አዝሚን የምጨምረው ነገር አንዳንድ ነገር ብቻ ነው። አለበዚያ እሱ ነው ያው የሰማነው ውዱ ነው። እኔ ትንሽ ልጨምርና በመጀመሪያ ደረጃ ወንድሞች አሁን ወንድማችን አዝሚን ያለው ንያ እኔ በመሳለ ልስጣችሁ። አንድ ሰው ከሚስቱ ጋር አደረ። እሺ ከሚስቱ ጋር ግንኙነት ያደርግ አደረና ጧት ሰዓት ሲያይ ለካ የንትኑ የሰዓቱ የስራው ሰዓት ደረሰበትና ልብሱን ለብሶ ሳይታጠብ ሄደና ሲሰራ ውሎ ዙሁር ወደ ቤቱ መጣ። እንደ ሳውዲ አረቢያ ከሆነ በጣም የሚሞቅ አገር ነውና ሙቆኝ ብሎ በጣም ተቃጠልኩ ሙቀት ብሎ ወጣና ሻወር ወሰደ ታጥቧል። ኢንሻአላህ በ99 ሳቡን ታጥቦ ሊሆን ይችላል። እና እዛ ሻወር ቤት ገብቶ 5 ጊዜ ታጥቧል። ጸድት ብሎ ነው ወጣ። ለመስገድ ሲል ምን ልዋለን አንተ ንጃሳ የተሰከምከው እንትን ሐደስ አክበር አለ እና ለመስገዳ ትችልም ጣሃራ የለህም ልዋለን። እንዴ አሁን እዛ ሰገራ ቤት እንትን ሾር ቤት ገብቼ ኮን እንዴት ተጣጠብኩ? አው ታጥበሃል ግን ንያ ስለሌለው ለرفع الحدث አይሆንምና ሄደህ እንደገና ታጠብ። እሱ ሊደነቅ ይችላል፣ ግራ ሊገባው ይችላል። እንዴት ልታጠብ ሁለተኛ? አው ንያ አርገህ ለጣሃራ ብለህ ታጠብለዋለህ። ኢዘን አንያ ሩክኑን ሚን አርካን አልውዱ አልጉስል አይ ሸይ በለ ነብይ ሰለላሁ ዐለይሂ ወሰለም አጠቃለው ምናሉ ኢነማል አዕማሉ ቢንያት ወኢነማ ሊኩል ምሪኢን ማ ነዋ ማ ፊ አመል ዒባዳ ኢላ አን ይኩን መብዳኡ ኢሽ አንያ። ይህ አንድ ነው። ስለዚህ ውዱ ስታደርግ ልጸዳ ብለህ አይደለም ንያት አርጋለህ። ሁለተኛ ወንድማችን አዝሚን የጠቀሰው በጣም እውነት የሆነው ነገር ነው። አቡ ሁረይራ አንድ ጊዜ ውዱእ ሲያደርጉ ምን አደረጉ አሉ? ውሃው እስከ ከክን ከንቱን ከልበው ወደ ላይ ያወጡትና ከዛ በኋላ እንዴት ነው ብሎ ጠይቃቸው አንዱና ምን አለው እናንተ እኮ ፍሩህ ናችሁ አሉ። አንተም ፍሩህ ገና ህጻናት ናችሁ ጫጭትና እንደዚህ ናችሁ አታውቁም። እኔ ግን ከነቢያችን ጋር ስለነበርኩ እንደዚህ አይነት ነው ብሎ እንትን አደረገ ውሃ ወደ ላይ ወሰደው። لكن جمهور العلماء لا يرى هذا الشيء. جمهور العلماء الله يتكسونه وغسل اليدين ايش الى المرفقين جن مرفقين البو اندي قباس لم يفلق تنش ولا لا كفت لنا اطمئنان ترقى له البو اند قبا البو وهان دتات ابي رقان دتلنا اطمئنان دتاقن ولا لا تنش انتروال لنجي اسكببته اسكتكشاه مهدو سنو عدلم ايشي. አሁን ወደ ውዱእን መለስና በመጀመሪያ ደረጃ ንያ ነው አሉ። ሁለተኛ ሲዋክ አብዛኞቹ ሰዎች አይጠቅሱትም። ይሄ ነገር ሲዋክ ካለ የበለጠ እሱ ነው የጥስ ማፈቂያ ማለት ነው። ከሌለ ሲዋክ ነው በእጅ አርገህም ትጎመጥመጦ እንደዚህ አፈህና እንትኑ እስትሻቁ እንትኑ አፈህም ትጎመጥመጦ ሲዋክ የበለጠ ነው። እንዲያውም ከሲዋክ አራክ ቢሆን ነው ጥሩ አሉ። አራክ የሚባለው አለ እዚህ ሳውዲ አረቢያ ሞልቷል አራክ እንደም ባድብር በሁለት ብር ነው የሚሸጠው በዛ አርገ እንትን ታረጋለህ። ከዛ ቀጥሎ አልበስመላ ضروري منها በስመላ بسم الله بالله ውዱ ትጀምራለህ እና ሁለት እጅ ታጥብና ወንድሞች የረሱት አንድ ነገር تخليل الاصابع ይባላል። ምክንያቱም እጃችን ተጨብጦ ያለ ካጠብን በጣቶቻችን መሐከል ውሃ ሳይገባው ሊቀር ስለሚችል እና እንትን እናረጋለን። አሁን ፈርድ ነው ሱና ነው አለለም መጀመሪያ ውዱእ ልግለጸውና ከዛ ፈርዶቹም እንደሆን እገልጻለሁ። ከዛ ቀጥሎ تخليل الاصابع وتخليل اللحيه ጢሙ በጣም ረጅም የሆነው ጢም ብዙ ጸጉር ያለው ደግሞ ያኒ ጣቱ ያስገባ እንትን ማረጉ ይሁን ሱና ነው ጥሩ ነው ማጠቡ። እና አሁን ወንድማችን አዝሚን እንዳለው حد الوجه من منبت الشعر فوق ከላይ ጀምሮ እስከ እዚህ ላይ ታቹ ያለው ምን አንድ ቃል ብለው ነበር። ከዛ ደግሞ በጎን ደግሞ من الاذن الى الاذن ከዚህ ከጫፍ اذن እስከ اذن ይሆናል ማለት ነው። طيب ከዛ እንግዲህ مضمضه بلنال المضمضه والاستنشاق ايها الاخوه هو ركن في المذهب احمد بن حنبل ركن من اركان الوضوء لانه اخذوا هذا الشيء من ايش غسل الوجه يميبالو يا الله سبحانه وتعالى يعني غسل الوجه يتبالو فردكو اندي وجه سيبالكو افنچانا افكو ياكاتتالالونا استنشاقنا مضمضه واجب نوالو استنشاق مضمضه لله وضوء ادلم هذا في مذهب احمد بن حنبل ومن تبعه هذا المذهب يعني. طيب كذا بهالا المبالغه يعني رمضان كان هنا بدن بارغه بنتنو باستنشاقنا በእንትኑ በመድመዳው በደም ባርገ ወብታስገባ ጥሩ ነው። ከዛ ያኒ የተቀረው ነገር ምንድነው አተስሊስ አሁን ወንድማችን እንደገለጸው ሶስት ጊዜ ማረግ ሱና ነው አንዱ ግን በቂ ነው። ሌሎች የረሱት ምንድነው አተያሙን አተያሙን ሁሉ ነገር ውዱ ስታረግ በቀኝ በቀኝ መጀመር ለምሳሌ አንዱ መጥቶ እጁ ሲታጠብ በግራ ጀምሮ ወደ ቀኝ ቢሄድ ውዱ ፍርስ ነው አንለው ላኪን ትንሽ ሱና ትተዋል ነው ምንለው። ከዛ ቀጥሎ መስህ ራስ አንድ ጊዜ ብቻ ነው ሙሉ ነው። ብዙ ሰዎች አሁን የመذهب አቡ ሐኒፋ እንከተላለን የሚሉ የሻፊዓ እንከተላለን የሚሉ የምን እንከተላለን የሚሉ ግን ሩብ እንትኑ ራስ ነው የሚሉ አሉ። አንዳንዶቹ ደግሞ ይገርማል በቃ በዚህ በጣቱ ውሃ ነካ አርግና ሁለት ሶስት ጸጉር እንደዚህ ነካ አርጎ በቃ በስሐር ገይላል። እና ارجح الاقوال واقرب الى السنه بل هو السنه سو يعني راسه بمولو كفيت جمرنا ወደ በስተጀርባስ ከመጨረሻ እንደገና እጁ ሳተነሳ ወይም ሌላ ውሃ ማያስፈልግም ወደ ፊት ትመልሰዋለህ ማለት ነው። طيب እኔ አሁን ወደ እንትን ልሄድ እንግዲህ مسح الاذنين يهن نغير يترسى نغير الله مسح الاذنين هو جزء من مسح الراس سلازي برضو نرجع الى مذهب احمد بن حنبل مسح الاذنين يراه واجبا مكناتهم مسح الرأس مالتكو كجرو جمر نو سلميلو نو أهون ودنتن لما لسلاتشو أركان الوضوء وضوء مسسو شالوت أركان الوضوء المتفق عليه ستة سدست نقرك جميع العلماء يتسمع مباتشو سدست هالو هلت دمو هالو علماء شو خلافي اللاتشو أندان لشو ركن إلالو أندان لشو دمو سنة نو إلالو ين لما تكسف اللقالو مكنياتهم بزي عنا تكتر الداتشو نو وضوء يتتناك ميهنو عندن يو انقري شوفو بفيتنو متجمرو أهون أركان الوضوء سل بإجال جمرو هلت إجمات أب ركن هذا اللم سنة نو أن في تهمات أب عند غسل الوجه ثم غسل اليدين إلى المرفقين سنتونو هلت سوستنيا مسح الرأس الحنابلة يقولون مع الأذن تمام وغسل الوجه يقولون مع المضمضة ومع الاستنشاق المهم غسل الوجه غسل اليدين ثم مسح الرأس ثم غسل الرجلين إلى الكعبين سنتوني أراتونو أرلم الشيء أهون أمستنيا كيتي متال أمستنيا ترتيبي لتال أوكي ترتيب مالتي بفيت جمرة ودا إج ودا انتن ودا تهد عليه سدستنيا النية سدستنيا النية إذن النية غسل الوجه غسل اليدين مسح الرأس غسل الرجلين الترتيب النزي سدست أجمع عليه أمة محمد العلماء أنها ركن من أركان الوضوء هلتنا قرش اللو أبزن يتشعو لما يتشعو بفرد ياسقبوتال أنان ردمو سنانو إلى اللو اللي هو الموالات والدلك موالات مالت يعني وضوء ستة درق كلمة كتل تلو تلو بله باند في ثنات به تليفون انستا الو اندمنا دهنانا هو او اناتي دهنانا اتش او اقروا انديت نو منا تمتعنا هو لتأجي تاتبال له اندقنا تليفون متعنا هيدي دمو وين برد كفتانا برون كفتا انديت نو لجو شو شيء هالو منا اندقنا تمتعنا يعني مسحتار قال له ينقر ايهونم سلزي يه موالات يميبالو كتا كفي تجمره ودا اج ودا فنسح ودا قرأ ودا اقره كتا ساتاك وارت مهيد نو موالات يبالا له نقر ولكن يقول شيخنا الشيخ محمد صالح بن عثيمين عند السولة مساله وضوء ياد الرقى بامبا وكا قوارته يوها بامبا قوارته بك أيلموها إننا قنا أقرس ياتب وها وكا قوارته بات من إلال خديجا ينيليج خديجا باكش وهام تقلين كذا كفيستو وهام تقلين إلاثنا وهاس كم التامت تنش تزقايا لش أعلم يهنا قر وضوءنا يفرس ماله لأن وحام امتأثو هو جزء من الوضوء لا يتجزأ منه مكناثم يزقيهو وها لما امتأثو يزقيهو نجي لما تشعو تسلال هوني وحام امتأثو راسو وضوء يفرس ماله يهنا قر يتش فائدة انه توسدوات بيهنو كذا كتلو اهون ترتيبالو الموالات هلنا أدلم هلتن يادمو الدلك دلك مالت والله بزوس وشني عايش الله ومسجد لاي وذو سيادرجو زنبلكون وهاو كشاف الجاتشون دزي نكأنا كأنا كأرجو يعني بومباو يفسس نوار اللهم أنن دزي أرجو بقى زنبلو وهاب كأنا كأنا كأرجو تال لا الدلك واجب اتأبوا مالتكو وهافس سبته دزيت هافس سبته هذا اللهم اتأبوا مالت بإجهرجة ما شتونو يعني إجهن النافيتهن إجرهن ياشه ما تأبو يهنو مات أبي مبالو سلزي الدلك والموالات في خلاف بين العلماء ولكن أكثر العلماء يقولون هي ركن من أركان الوضوء سنتو أنواهون سدست علماء شو تسمى موبت هلت علماء شو خلاف يعلو سمنتون والمالتنو يتكرر بمولو سنناتشو يتكرر تخليل الأصابع تخليل إيش اسمه التيامن التثليث من أمن يبالو بمولو سنانا تشو قن سنة بلندون منكأن ماسك أرثي اللبنم وضوء كامل هنو يعني نبيات شسع سلم يميادر قوت وضوء لمارك كفر لك أنت سنة مستحبم واجبم فردم ساتتو مكروهات منامن ساتتس قبا وضوء كامل هنال أهون عند تياك التأيكنا يهون ጥያቄው ኢንሻአላህ ጃኢዛ ካለው ጃኢዛ አደርጋለሁ እሺ ምክንያቱም طالب العلم ብቻ ነው የሚመልሰው እንጂ ሌላ ሰው ሊመልሰው አይችልም አሁን የምጠይቀው ጥያቄ ማንንም ሰው ሊመልሰው አይችልም طالب العلم ብቻ ነው የሚመልሰው እና ጥያቄው ይሄን ይመስላል ግን ምንድነው ሽልማት የምንሰጠው ግን በእጄ የለም አሁን ያው አመቱላህ አሜሪካኖ ያለችው አቡ አንስ አሜሪካኖ ሙሲሃም አሜሪካነች ያቺ ደሞ ካናዳ ያቺ ደሞ ሳውዝ አፍሪካ ነው ግን ጃኢዛቸው ኢንሻአላህ ከአላህ ያገኙታል ጥያቄው እንደዚህ ይላል አተርቲብ ሩክኑን ሚን አርካን አልውዱ ኦኬ አተርቲብ ሩክኑን ሚን አርካን አልውዱ እስከዚህ ድረስ እንስማማለን لكن يقول العلماء الترتيب ركن من اركان الوضوء ثبت بالقران يشنو انغدي طياقيو يشنج ثبت بالقران يعني ترتيب يوضوء مسسو مهونن بالقران ثبتوال بالقران ترغاغطلتال يميل طياقي يتال القرانو بيتهنياو سوره بيتهنياو ايا ويس كيتنا متالن ويس كزاش ايا نو يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرأة الى اخر الايه ويس بليله ايه نو ويس بنت بسنا سايحون بالقران ترتيب مالت قدمه تكتل وضوء ما رغو ارغطنيا هونوال يميلو نجر كيتنياو ايه نو بيتنياو قال نو يلال اشي انغدي اخي في الله تنش بتقويلنينا ليلوچو بمكروت طنو نو ام الياس اجشنا ورجي لما مملس كهنه اشي قال هنا قد اجشنا ورجي حرا حرا دمو حرا تنش اجها وردنا بهالا تطيقال ان شاء الله اهون ترتيب ركن نو بالقران ترغاغطلتال يميلو يهن نجر انغدي شلماتو يازولني وندموش قليل طياق ادلم قلال طياق ادلم ماي فري السلام عليكم ورحمة الله وبركاته نقولي إني قوي تبيان له أستاذ أزمينم قوينا ليلو تشي عزو إن شاء الله كذابو هلا أنا مكرا لنيا إن شاء الله يو إندي يدرشاكين مايكي قن كتي عزو هلا أوكي مرحبا لكتل أم ريحان أم ريحان مرحبا مرحبا مايكي فري إن شاء الله السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته بقرآن نص سلودو يتناقروا يا أستاذ اندالوت عنديت آية لاي بتشانج يا أيها الذين آمنوا إذا قمتم إلى صلاة اسكا مجأرشا ودرس يالو مالتنا اسو بتشانو سلودو انا سلودو بديتيل اتناقروا نبياتش ناچو صلى الله عليه وسلم تنتن نادرقو سلو قرآن يتناقرون ማለት ተርቲቡን ሁሉ ነገር አጠቃለው ነብያችን ናቸው ሰለላሁ ዐለይሂ ወሰለም የነገሩን እንጂ ቁርአን ውስጥ ከዛች አያ በስተቀር ስለውዱ የሚናገር አያ የለም ሰላም አለይኩም እሺ ሙሪሃን አነጋገርሽ ልክ ነው እኔ ግን የጠየኩት ምንድነው ተርቲቡ በቁርአን ተረጋግጦለታል ተርቲቡ ተርቲብ ማለት ምንድነው መጀመሪያ ወጀህ ከዛ ሁለት እጅ ከዛ መስህ ራስ ከዛ በኋላ እግር ማጠብ ይሄን አይነት ቅድመ ተከተል በቁርአን ተረጋግጦለታል የሚል ጥያቄ ነው እንዴት ያልኩት ለዚህ ነው እንጂ ሌላ ልክ ነው ሱናዎቹ መክሮዎቹ ጥቅላላ ተንትን ታርገው የውዱ ያሳወቁን ቁርአን ሳይሆን ነቢያችን ነው እና ይሄን ጥያቄ ኢንሻአላህ ለወንድሜ አዝሚንና አኺፊላህ አሁን ይሰጣል ማለት ነው ማክፍሪ السلام عليكم ورحمة الله وبركاته. لكتل أستاذ، السلام عليكم ورحمة الله وبركاته. أستاذ عزمين يدي أكدمانو كدم يتنا قرسو تلانا برانو اجي ورطاتي وردو. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه وسلم أجمعين. قرآن لاي الله سبحانه وتعالى ترتيب في الوضوء أتملكته يا وردو سورة المائدة لاي يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين. يملوا ترتيبين يتقوم على له ترتيب يتقوم يميلوا سواج يميلوا علماء وج علماء ناتشو بنقراتش الله يترى سواج هذا لهم ترتيب يتقوم يميلوا عطف بالواو نو والعطف بالواوي إنما تفيد الجمع ولا تفيد الترتيب. فامسحوا بوجوهكم كالبها لا وأيديكم إلى المرافق وبواو نعمة وعطف وأرجلكم إلى الكعبين وامسحوا برؤوسكم يا لواو سلامتا ترتيب عيتك مالو لنوچو قرآنو ترتيب ميتكمال ترتيب قديتا مهونو ميتكمال يميلو دقمو نبياتي صلى الله عليه وسلم كالتا تهلكن الصفا والمروة طواف لما درك فلقو بماذا نبدأ سلواتشو ابدأوا بما بدأ الله الله بجمرو جمرو إن الصفا والمروة تانو يالونا الزامن أيال لك عاطفة واو العاطفة لك ترتيبو جن كيت مجمر اندال لبت نبياتين إن الصفا بلو جمروا لنا بصفا جمروا بصفا جمروا سلالو ونوسو إلى في الوضوء إلى أجاب بمثل ما أجاب في الصفا والمروة سلزي بترامك كما تراسو ترتيب عندما يتقوم يتقوم أن الكذي ترتب أو ترتيب قد يتقوم هنا يتقوم له. والله أعلم بالحقيقة، والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أخي في الله، زادك علما ورفع قدرك. يهنا قر بزو يعني طلبة العلم بزو علماء يالوث نقرنو يمسلال جن من دنو يهنجر بقرآنه ثبتوا على ما لتهي تشال مالو علماءشو مكناتهم نبياتش صلى الله عليه وسلم منالو ابدأوا بما بدأ الله به. الله بدأ بإيش؟ فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم. سلزي الله براس بفيت جمره وده إجهده وده مسحده وده إجرهدنا بزا جمره سلاله يا نبياتين حديث نو يرغاغط او انجي قران وادله مالو ادلم دي لكن تككل ادلمي ليلى الله ليلى مستير الله باند ايه تقمطو قتا ستنبو اياو راسو ترتيب واجب مهونن تاقالك ترتيب ركن مهونن تاقالك بقرانو مسرت سلازي اهون يالكو اخي في الله نعم عندن علماء تشي يلالو ابدأوا بما بدأ الله إن الصفا والمروة صفا جمرو ودمروة زيدمو إذا قمتم إلى الصلاة فاغسلوا وجوهكم بوجه سلجمره بإقر سلجرسه بزا جمرو يالوت نبياتشن نونا يا نبياتشن قالنو نجي يا آيا واد اللم آلو سلزي ليلة مستيران لي استي وندماتشن أزمين إموكرنام. بسم الله الرحمن الرحيم. جزاكم الله خير استاذ. دمسي درسال يا جماعة. اوكي. بسم الله. الله اعلم اني دمي مسري معناته نو. استاذ قدم انت تكسوت. عندي حنفي يا مذهب تكتاوتش ترتيب واجب عدلم علو لمن. واو عاطفانو واو دغمو ياو ترتيبن اتاملكتم ولتنيا ترغموانو ترتيب بنين جن ياو ترتيب قدم تكتل متطبق اندالبت قرانو راسو گلصوال يميلو علموچ مندنو زيغا مرجاچو بميتاتبو نغروچ ماحكل يميتابس محل گفتوال በሚታጠቡ ነገሮች መካከል የሚታበስ ነገር ገብቷል። ስለዚህ ከቁርአን ከልምዱ ተመሳሳይ ነገሮች አንድ ላይ ነበር የሚጠቀሱና የተለየው ለብቻው ነበር። እና አላህ Subhanahu Wa Ta'ala እንዴት የሚታበሰው መሃል አስገባው ብሎ አሉ። ስለዚህ ቀደም ተከተል መጣበቅ ስላለበት እንጂ አረቦች እንደዚህ አይናገሩም እንደዚህ አይደበላልቁም ብሎ ይሄን አስቀምጣዋል። والله اعلم ማይክ ما شاء الله ما شاء الله والله اندالكو نو طياقو حقيقه طالب العلم قال هون اهون اخي في الله ان ازمن دمبنيا يا علم طلبه مهوناتشونا علم يقمص مهوناتشو بزيه نو مياستاوكو مكنياتهم واو العطف سيلو ان انت ينقال واو العطف منا من يميلون ان انت انغدا نو ادلم لكن شوف طالب العلم انديت كف بلو يتحيال سبحان الله علم نور نو انا ملسو بمنم امت بما يول اول نقرنا بما يتراتر اهون وندماتشن ازمين يالو نو اسو من دنو الله سبحانه وتعالى من علي يا ايها الذين امنوا اذا قمتم الى الصلاة فاغسلوا وجوهكم انت كذا قطلو وايديكم الى المرافق አሁን ፊት ይታጠባል እጅም ይታጠባል አሁን ማለት የነበረበት ምንድነው ወአርጁለኩም ኢለል ካዕበይን ምክንያቱም እግርም ይታጠባል እጅም ይታጠባል ፊትም ይታጠባል ላኪን ቅድመ ተከተሉ ለመጠበቅና ልክ እንደወረደው እንደ አሁን የምናደርገው ማረግ እንዳለብን መስህ በመሐከል አገባሉ አስገባ መስህ يعني يراسن تقور ما تبع دلم ما بسنو سلزي لمن فيتاتشون اتابو اجاتشون اتابونا اقراتشون اتابو راساتشو دمو اقراتشو يراساتشو دمو ابسو مالتي قل نبر لكن كدما تكتلو سلي واجب سلي هوني مسح الرأس بمحك الاس قبا طيب من اللبت من اللبت فيتاتشن اتبن እጃችን አጥበን እግራችን አጥበን ከዛ በኋላ መስህ ብናደርግ ምን አለበት ምን አለበት ይሄ ጭንቅላታችን ያሞራችን አስተያየት ነው አላህ ግን እንደዚህ አይፈልግም ለምን ብንል እኛ ተመረናል ቂፍ የሚለው ህግ አለ በዲናችን ቂፍ ቁም ምንድነው ቁም ህክማው አታቀውምና አሰም ወጣ ብለ ተቀበለው ለምን መስህ በመሐከል ገባ አስገባው አላህ Subhanahu Wa Ta'ala ለምን ሐጀር الاسود እንስማለን والله النبياتش سلا ساموتنو لمن الظهر ارات ركعه هنا لمن امستا يهونم هذا يريده الله سبحانه وتعالى هكذا اذا قف توقيف بلال اذا نقول الترتيب من نفس الايه لان الغسل ثم الغسل ثم المسح ثم الغسل يا نجر سلاس جبا يعني قد ما تكتلوا ركن وقالوا وهذا يحتاج حقيقه والله يا ورق انتن وانچا بينورني سطو نبر جن يلنيم جن كذا يبلط طياقه ليلى عليه كذا يما انس طياقه علماءوچ بቻ ميملسوت عند طياقه لطيقني اشي يهن انديوم كزي اهون كالكوت يكرر نجر نو جن بتام بتام لهلاچوم طقم يالو نو اوكي طياقه لطيقه اشي طياقه من يلال مسح الخف هلاچنا قالن مسح الخف يعني اجره ستدرس اجرهن كما اطب بشرابه لاي ما بس هذه سنه من سنه الرسول صلى الله عليه وسلم بل حديث المسح هو من احاديث المتواتره يعني ترطاري لللو تلقو متواتر هنا حديثنا سلازي مندنو ملو مسح مسح الرجل او مسح الخفين احيانا يكون افضل من غسل الرجلين ايه اونتينا انداند بتام بمذهب تقيدو ميهدونا بمذهب اكرار يهونو سوتش انديت اندزي هونال يلال انديت وها يفسسه بشرابه ابس يبالال سنه النبياتش سنه ادلم اندي تلال تلواله اي واطلتم انا ك لدنقتو دنقت الچر الچمرلت من تلواله اندياو مسح الخف يكون افضل من غسل الرجل شراب كان له بشرابه ما بسنو يبلطو ወደ ነቢያችን ቅርብ የሆነ ሱና በሽራቡ ማበስ ነው እግርህ ከማጠብ ሌላ ብለናል አይደለም እሺ አሁን مسح الخف بزيج آية انجدي نقرون دالات طاببو لاسفاو بزيج آية مسح الخف بتقى انتنو مسح الخف بتقى ميبلت ام هونون يعني اسم لك كتال بزيج آية انديت تياكيو انديت نفس الآية مسح الخف يعني سنانا يبلت ام هونون بتلي كالسي كاله مالتنو بإجره خوفنا شراب كله مسحونه يمي بلت أو كمات أبو على علماء شو إنك زي آية كيف نستنبط وكيف كيف نستدل من هذه الآية شيء هي مش أرشات ياك إنه إن شاء الله وندمج كبرنا بلا شو جرات شو ودم هلا تارجوت سموت يوم تكمل إن أنت نوبت أم بزوف فريت عن يلا شو بزيت ياك እሺ ጥያቄው እንግዲህ ካልገባችሁ አኺፍላ ወይም አዝሚን እንደገና ቢጠይቁት እንትኑ ጥሩ አማርኛ አድርገህ ብትጠይቀው ይገባቸዋል ኢንሻአላህ ኦኬ ማይክ ፍሪ እሺ ጥያቄው ላቃለለው እንግዲህ ጥያቄው ትንሽ ላላ አላርገው مسح الخف سنه من سنه النبي صلى الله عليه وسلم ثبت باحاديث كثيره متواتره ولكن نقول ايضا ثبت بالقران ان مسح الخف يعني سنه من سنه النبي صلى الله عليه وسلم مسح الخف سنه من سنه النبي صلى الله عليه وسلم በቁርአን ተረጋግጦለታል ለማለት ከየተኛው አያ ነው ተዋለን ከዚህ ነው ከሌላ አያ ነው እንዴት ይኖት ያቀው ማይክ ፍሪ السلام عليكم ورحمه الله وبركاته استاذ المكر ويس لتبك ممكن ويس نتبك شراب وين جاما اسكا قلت من جميتين يشفن كونه يعني أبسو مسجد مالك مدو ما منا رقب بساة جاما جنسان ناولك منا بس بتكذي ألا نقلي عشروطو منا من أدابو تمرات جتال الناس دي يتفلقوا من دونه السو يبلده የሚሆንበት ማጋጣሚ እንዳለ ከዛው በጣም አቅለለው ድግሞ ምናሉ እስኪ ከቁርአን ውስጥ ደግሞ ተጠቅሷል እና እንዴት አድርጎ ነው የተጠቀሰው እስኪ ቤተኛው ሱራ ውስጥ የትኛው አያ ላይ ነው መስሁፈይን የተጠቀሰው ነው በጣም ግልጽ የሆነ ጥያቄ መስል ሎጊው ቀጣለ አለው እሺ እሞክራለሁ ነው ጥያቄው ግልጽ ነው ግን ይከብድ ይመስላል እንግዲህ ራሱ አያው ላይ ሱረቱል ማኢዳ ቁጥር 6 ላይ አላህ Subhanahu Wa Ta'ala يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق وامسحوا برؤوسكم وارجلكم الى الكعبين እንዲ አስንት ምንድነው 10 ቂራዎች አሉ የተረጋገጡ የሆኑ የቁርአን አቀራሮች ሰሂ የሆኑ ከዛ 7 ደግሞ ሙተዋቲር ደረጃ የደረሱ እና ከነዚህ ቂራዎች አንዱ وارجلكم الى الكعبين مما ቀድም وارجلكم الى الكعبين በሚለው ቂራአ እኛ በለመነው ነው وارجلكم الى الكعبين كهنا وامسحوا برؤوسكم برؤوسكم بحرف الجر تونالك رؤوسي مجرور هنا بالكس اذا وارجلكم ات معطوف هنا بمال لي ب برؤوسكم لذلك مسح مبس ጸጉራችሁንም ራሳችሁንም አብሱ እግሮቻችሁንም አብሱ የሚለውን ያስኬዳል ይሄዳል ይሄ ከራው ያው የተረጋገጠ ነው አርዱሊኩም በሚለው ላምን መጅሩ አድርገን والله اعلم جزاكم الله خير ما شاء الله ما شاء الله نعم في قراءه سبعيه طبعا ወንድሞች እና እህቶች ሰብዓያ ምናምን የሚባለው ነገር ለእናንተ አድስ ሊሆን ይችላል ግን ቢሆንም መማሩ በጣም እንትን ነው አልሙሂም ይሄን አያ ሐዲሱ እንኳን ባይዋጥለት ማን ነው ሙንከር ነው ሐዲስ ثابت ثابت يعني شوف من بنى مسجدا بنى الله له ايش اسمه بيتا في الجنه هذا حديث متواتر تمام و يعني لمثاله من قال من تعمد يعني الله سبحانه النبي صلى الله عليه وسلم يرانوت نغير ياله دمو فليتبوأ مقعده في النار هذا متواتر لك اندزي دمو يمسح الخوف دمو متواتر نو متواتر مالت قطع حكمه عند القران حكمه عند القران عند القران نو ما نتعبد به بحديث ما نتعبد به لكن حكمه لك عند القران هو تلك حديث ምንም አይነት ضعفية ለለው ነገር ሙተዋተር ስለሚባል ይሄ ደግሞ የመስህ الخوف ብዙ حادث ሙተዋተር መጥቷል ይሄ ነገር በትላቸው የማይዋጥላቸው ሰዎች አሉ አላህ ይጠላላቸው ማለት ነው በቁርአኑ ግን አሁን እንደቀራው ወንድማችን አዝሚን هذه الايات تقرا بقراءتين سبعيتين وامسحوا برؤوسكم አሁን ከመጀመሪያ እንጀምር اذا قمتم الى الصلاه فاغسلوا وجوهها فتحا وجوهكم وايديكم فتحا وامسحوا برؤوسكم كسره وارجو لكم فتحا يلو بالقران قرانو وارجو لكم مالت يعني اطبوت مالت نو لكن اذا قراناها بقراءه السبعيه الثانيه اللي هي برؤوسكم وارجلكم كالنجن يعني ጸጉራችሁ የራሳችሁ ጸጉር እንደምትታብሱት እግራችሁ ደግሞ አብሱት ማለት ነው ትርጉሙ በቁርአኑ ስለዚህ በአያው ራሱ مسح الخف የነቢያችን شرع መሆኑን ራሱ ቁርአኑ ያረጋግጣል እንላለን እንግዲህ ውዱኡ ይሄን ይመስላል ወንድሞች ሱናም ዋጅብም ምናምን ብለን ተንተነን ሳይሆን በዚህ አይነት ውዱእ ካደረገ ሞላ ጎደል ጥሩ ውዱእ አድርገዋል እንላለን ብዙ ነገር የተውኩት አለ ሙስተሐባት የሆኑና እንትን የሆኑ ላኪን በጠቅላላ ውዱእ ይሄ መስላል ውዱእና ስትንጃ ሁለቱም በጠንካራና በሚገባ ነገር ካልተጠናቀቁ ራሱ ሰላቱ እንደሌለ ቁጥሩት እነቴ ነው ላኪን የሚገርማችሁ ነገር ልንገራችሁ ወላሂ በስ እኔን እስቲ እኔን ለማስደሰት ብላችሁ ወንዶች አንዳንድ ጊዜ በማንኛውም መስጊድ ሄዳችሁ በዛ ሐማሙ يعني ውዱ የሚደረግበት አምስት ደቂቃ ቁጭ በሉ ስራዬ ብለህ ተመልከት 10 ሰዎች ውዱ ሲያደርጉ ከያችሁ انا اتحدى العالم كله ከነዚህ 5 ሰዎች ጥሩ ውዱ ካደረጉ እንዲያው ከተገኙ ናቸው ከፈርዱ ከሱናው ከምኑ አጠቃለው ጥሩ ውዱ የሚያደርግ ከ10 5 ካገኘ እነዚህ ሐቂቀተን ጠለበተ العلمና ዑለማ መሆን አለባቸው እንጂ عامه الناس والله የማው ነገር እኔ በነግራችሁ እንዴት ነው ሼክ ኢብራሂም እንዴት እንደዚህ ይላል ትላላችሁ ግን ስራዬ ብዬ ስለመከታተል እኮ ነው ምን የማያደርጉት ነገር አለ አንዱ ኢማም መስጂድ አሁን አቡ አኒስ እንዳለው ነው والله ኢማም መስጂድ እኔ ውዱእ አደረ ኢማም መስጂድ አልመሰለኝም ውዱእ ያደረኩ መጣና ገና እኔ እጄ ታጥቤ መድመዳ ያደረኩ ጀምሮ ውዱ ጨርሶ ሄደ ወሃው እኮ ነው ወሃው ባምባው እየፈሰሰ ዝም ብሎ እኮ ነካ ያረጋዋል ኤልቦው አልገባም ያኒ እንትኑ ቁርጭምቱ እንትኑ አልገባም የሚያጥበው አንድ ነው አንዷም 1/3 ነች ብለው አልሰሳትኩም ዝም ብሎ እኮ ነው ወሃው ነካ ያረጋውና ገና እኔ استنشاق يادركو وضو چرسو هيري سايو امام هونا تغني اسجدن اني بقى كفف علينا صلاتو ملسكوت صلاتو عصر نبر اندغنا سجدكوت من لارغ والله ايايهوت نو حرف وضو اكو على درغم اندزي مولتو هي امام نو يمسكل امام ليلوچو ما اتطيقو سلازي حقيقه علماءچو منالو ማንኛውም ሰላት በተለይ ሰላት አልፈርድ ስትጨርስ ሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ወራህመቱላህ ስትል መጀመሪያ ምትላት ሱና ምንድነች? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ዑለማዎች ምን አሉ? እንዴ ምን ወንጀል አደረከ? አሁን በሰላት ውስጥ ነው ያለው። ሱብሃነ ረቢ አልአላ ስትል ሱብሃነ ረቢ አልዓዚም ስትል ቁርአን ስትቀራ በስጁድ እንደዚህ ስታለቅስ ምን ወቀየው አይደለም? ሰላም ስትል ምን እስትግፋራ መጣው? الشيء استغفار يمتع قن لمن مجمّر استغفر الله تلاله بونجل ياللون استغفر الله من الونجل لمن بلو سيتأيكم نالو لا ترقموا من دنو قيت هاي ييتش سالة اهوني سجد كواتوكو انتي متودات لا تهون تجلالج بوضوء بستنجاء بسالة بركوع بسجد بنية بإخلاص بخشوع بخضوع بزو قدلت لنورات تجلالنا ስቲ እምችለው ነገር አርጋለሁ የቀረው ደሞ አንተ ሙላልኝ እቅርታ አርግልኝ ጌታዬ ጥፋት እንዳለኝ አቃለሁ በሰላቱ ማለት ነው አሉ። ደምበኛ ጥፋት እንዳለን በሰላት ይታወቃል። እስቲ ለላይ ቀር ሐታ ዑለማዎቹ ትላልቅ ዑለማዎቹ ቢሆኑም የሰላቱ ቴክኒክ እንኳን ባይሳሳቱ አላሁ አክበር ሲሉ ሐሳቡ ወደ ምዕራብ ወደ ምስራቅ የሚሄድ ስንት ነው? ከዚህ ነጻ የሚወጣ ሰው የለም። ኹሹ የሚባለው ነገር ነብዮች ካልሆኑ በስተቀር ምንኪን ስዲቆችና ሰሃባዎች አንዳንድ ካልሆኑ በስተቀር በሰላት ስትገባ ልብህ ወደ ሌላ ቁርአንህ በመላስህ ሁለቱም እንደሚለያዩ እናቃለን አይደል? ይህ ራሱ يخدش الصلاة ራሱ እንትኑን ሰላቱ ስለሚነካ ባያፈርሰው ሰላቱ ስለሚነካ ስለምናቅ እስትግፋር ያስፈልጋል ማለት ነው። እና ወንድሞችና እህቶች እነቴ ነው የሰላት ጉዳይ አንገብጋቢ ነገር ነው። በጣም በጣም አስፈላጊ ነገር ነው። لان النبي صلى الله عليه وسلم يقول اول ما يحاسب العبد بايش في صلاته صلحت ان شاء الله ليلا يتقرب الله نصا ويمعفو له يخلال صلاه كتبلاش جن منم يمسترق نجر كالله نجر يلنم ان تنقق لمارتنا يفلكوت سلازي يزاري درساتن بزي يتناقق ان شاء الله وكذي بحالا درس كالي درساتشون قطلو والحمد لله يعني يسالات قداي بيسو ستورو اندزي هارغن بندقاقمو طرو مسلو يتاين يعني مكنياتهم يأرتاتشن إبادة سلهواننو والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين ما يكفري السلام عليكم ورحمة الله وبركاته استاذ ጨርሰው ወጡ? አይ አንድ ነገር ማስተዋስ ፈልጌ ነበር አፉ በሉኝ። አይ ምናልባትም ወይ ምን ይካን ያልሰማሁትም ይሆናል ወይም አልተገለጸም አይ ዶንት ኖ ብቻ ውሃ ባሌለ ከ ወዱ እንትን መሰረቶች ውስጥ አንዱ ውሃ ባሌለበት አካባቢ የምናደርገው የተየሙዱስ ነገር ተገልጾ ነበር ወይስ እንዴት ነው? አሱን በተመለከተ የሆነች አንድ አጭር ጥያቄ ነበረችኝ። ወይስ እንዴት ነው ይሄ ነገር? ኡስታዝ ድጋሚ ማይክ ይዙ ይሆን? ኦኬ ሰዓት የለም። ኦኬ ኦኬ አይ አሁን አሁን ውሃ ባሌለበት አካባቢ ተየሙም እናደርጋለን በንጹህ አፈር። ግን አሁን ይሄን ነገር ኦኬ ግን ስለ ጧሃራ ውስጥ እንዴት ነው? ውሃ ባሌለበት አካባቢ እንዴት ነው ጧሃራ ማድረግ ምን ይችላል? ይሄንን ነገር ለመጠየቅ ፈልግ የነበረ ጀዛኩሙላህ አልኸይር። እሺ እታችን ኡሙ ኢልያስ ስለ ተየሙም አልገባንም። እኛ ስለ ስትንጃና ስለ ውዱእ ነው። ተየሙም ሌላ ቀን ኢንሻአላህ እንገባበታለን። ላኪን ያው የተየሙም ራሱ ግዜ ስለሚወስድ መግለጫ ያስፈልጋል። ግን አንቺ አስቸኳይ ሆኖ ነው የሚታየኝ አንቺ ጉዳይ። ግን አልহামዱሊላህ እናንተ ተየሙ ያስፈልጋችኋል እንዴ? በከተማ ነው ያላችሁ ተየሙም እኮ ውሃ የሌለው ሰው ወይም ውሃ አለው ግን ያኒ ለዳቦ መጋገሪያ ያስፈልገዋል፣ ለመድኃኒት ያስፈልገዋል፣ ለአንዳንድ ነገር ያስፈልገዋል። ጨርሶ ውሃ ከታጣ የሚደረገው የጣሃራ ነገር ነውና ተየሙም ላይ ስንደርስ ቢገለጽ ይሻል ይመስለኛል። ግን ባጭሩ ውሃ ከሌለ ፈልገህ ሞክረህ ውሃ ካልተገኘ ወይም ትንሽ ውሃ ሆኖ ያኒ የማይበቃ ከሆነ ወይም ለአንዳንድ ኢምፖርታንት ነገር የሚጠቀምበት ከሆነ ወይም ደግሞ ሕክምና ውሃ እንዳትነካ ብሎ ካዘዘህ ይሰውን المرض يسموه هلت عائلة مرض الليل له مرض حسي ومرض حكمي مرض حقيقي ومرض حكمي مرض حقيقي معلت لمسالي أن سو ودى سجود سيورد بقى راسو يزروال يود قال سلزي ونتن يو بشتال لو ودى سجود أي ورد طيب من يارق يعني اندمتش لو يعني اسكمتش لو درس تنش قوم بسيلال ከዛ ቀጥሎ ግን የሚያመው ከሆነ ስጁዱ በእንትኑ ይበቃል ማለት ነው። هذا يسمى مرض ايش حقيقي مرض حكمي مبالله الصراص هونو دكتور من الهل ود السجود كوردك بشتاو يقتلال يبسال ود السجود كوردك دمه ود چنقلاطه متتو انت يرجحال سلازي ود السجود اتورد بلو ጥሩ ሙእሚን ሆነውና ታማኝ ዶክተር እንደዚህ ካለ ራሱ ወደ ስጁድ እና ይሁክም ይባላል ይሐቂቅ ይባላል። አሁን ደግሞ የውሃ ጉዳይ ውሃ የለም ከነጨራሱ ሐቂቀተን ውሃ የለም ወይም ደግሞ ውሃ አለ ግን ሐኪም ወይም ዶክተር ውሃ እንዳታስነካ በአካል አለ እዚህ ላይ ተየሙ ታረጋለ። ተየሙ የሚደረገው ወንድሞች ዑለማዎች اختلفوا لكن الصحيح ضربة واحدة عندت بهلت اجه بطن اليد يعني بنتنو بسجربة إجساي هون بإجه تراب ويم تراب يعلو نقر تنكاننا كزاوها لا نكانكا رقه اندزي بكا تاقاتش أو اندزي أشوا اندهيد انا يعني فيتن عند قزي تابسال له بزان دال له حيولتنيا ممتاتا يسفل لقم إجه اسكا قرش مشميت اسكا انتنو اسكا رسق مش اسكا اسكا عبير እስከ እጅዋ ያቺ እጅ ብቻ ታብሰዋለህ እንደገና ግራ እጅ ታብሰዋለህ። ይህ ነው ተየሙ ማለት አንድ ضربة ለፊትና ለሁለት እጅ ደግሞ እስከ ኤልቦ አይደለም ታችኛው እንት ነው እጅ ትንሹ እጅ እኛ በትግርኛ ጉምቦ እንለዋለን ጉምቦ ይልካ። ይህ ነው ተየሙ ኢንሻአላህ። እዛ ስንደርስ ደግሞ በሰፊው እንነጋገራለን ኢንሻአላህ። ባረከላሁ ፊኪ ማይክ ፍሪ السلام عليكم ورحمة الله وبركاته أستاذ إياك إما إياك تشعلنو بزار يدرسنو إياك عني قال تشعل دموساتو كدرسة منم تشكري لنا أستاذ عزمين نتأيك عدو بوانا أستاذ عزمين ما بيلا بالكهونو لتأيكو أوكي የቀደሙን ጥያቄ ነበር መስሁል ለምን ከውዱ ከማጠቡ የተሻለ ሆነ ለሚለው ነገር እኛ እንግዲህ ገና ጀማሪዎች ስለሆነንም የአረብኛውንም የተፈሰረበት ሁኔታ በኔ በኩል በኔ ባለኝ ችሎታ በአረብኛ ባለኝ ችሎታ ብዙ ልረዳው አልቻልኩም እና አንዴ እኔ ልመልሰውና እንዴት እንደገባኝ ትክክል ነሽ ትክክል አይደለሽም ይበሉኝ ይስጣል። አሁን ያለው እዛ ላይ የተሰጠው መልስ بقراءة وبليجنة فتحة ناكسرة حركة ونسيك آيار ميسة أو ترقمنا وإزالي بروفاتشن مالتنا ويس بتكك الاندالو لكن أوكي جزاكم الله خير الأستاذ هنا نيو يتردعوت لما رقاقتنا كمان ناقريبا في تويينا مايك فري الحمد لله والصلاة